أعوذ بالله من الشيطان الرجيم. أنفسكم أخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا. وإذا لأتيناهم من لدنا أجرا عظيما ولهديناهم صراطا مستقيما. ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. ذلك الفضل من الله وكفى بالله عليما. يا أيها الذين آمنوا خذوا حذركم فانفروا ثبات أو انفروا جميعا. وإن منكم لمن ليبطئن فإن أصابتكم مصيبة قال قد أنعم الله علي إذ لم أكن معهم شهيدا. جزاكم الله خير الجزاء وبارك الله فيكم. تنش دمسم يا وصل دنقت كنا مسلا رجيم ساسل كويهون على كل حال الحمد لله. جزاكم الله خير الجزاء وبارك الله فيكم. فليتفضل مشكورا أستاذ ومأجورا مايك فري. ما شاء الله بتام كنجنو انجي أبو ثمين مايكم بتام كنجنو دمسهن بتام طرنو الحمد لله. نا أنتينو تزتاو مجلس كلن تنش وده هلا. እንግዲህ ወንድሞች ወደ ተፍሲራችን ከመሄዳችን በፊት እንደተለመደው ባለፉት ሁለት درس የሰኞና የማክሰኞ ከበድ ያሉ ትምህርት ነበሩ። በጣም እነቴ ነው رحم الله من فهم درس يوم الاثنين والدرس يوم الثلاثاء. الله እነቴ ነው በጣም ከባድ ነበሩ። ላኪን ያው እንግዲህ ከባድ አያ ብለን ይለፈው አንልም። لابد يعني مفسر اللبت ان انت متار اللباچو اندي گباچو لانه كلام رب السماوات والارض. اشي كلفوت انغدي عند عند تياكر طيقنني مجمريا يقول سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما. ما الذي جعل هذه او هذه اقوى ايات يچن ايا በጣም ጠንካራና ከባድ አያ ነች የተባለው ምክንያት ምንድነው? ልትገመው ጥያቄው ይች አያ በጣም ከባድ አያ ነች እና በጣም ጠንካራና ከባድ ሚዛን ያላት ነገር ነች የተባለው ለምንድነው? ሽማክ ፍሪ السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. إن شاء الله يسمع. طيب جزاكم الله خير تسمتال. الله سبحانه وتعالى انقذي يهن آيات يا ورد كبادنة يتبالت شو مكنيات يتبالبت مكنيات. الله سبحانه وتعالى بليلوش نقروش بمولو ملوال كن بخلق اچو نغروش بهولم ملوال ببذات نغروش ولند مثالي اند والشمس وضحاها اند ازي عينتوش ببذو نغروش ملوال نغر كن اچنيوا سبحان الله. الله سبحانه وتعالى براسو سم نا يمالو براسو سم ماله مالت من ياهل يزچن ايا كبادنتنا تكتلا متمطاون جواب القسم يبالال كذا بهالا تكتلو يميمطاون تلك ملكت اندالونا يهنن نجر بتام كبار اندهونا ياسردانا المالتنا. الله سبحانه وتعالى يهنن يا وردو مجلس كاسف اللقاء اقلص عالو ان شاء الله. اشي جزاكم الله خير. نعم يو السنو ملسو باتشرو አላህ ሱብሃነ ወተዓላ በቁርአን በብዙ ነገሮች ምለዋል ደሞ በብዙ ነገሮች የሚምለው አላህ ዝም ብሎ አይደለም የሚምለው እና ቁም ነገር ያለው እኛ እንድናውቀው የሚፈልገው አላህ በማላ ያደረገ ይገፋፋናል ለምሳሌ ወሰማይ ወጣሪቅ አለ يعني بسماي انا بطارق بهلتهم مال الله سبحانه وتعالى نا كواكبتن وطارق مالت اللي تنتن يميلوا يموتوا كواكبتنا بسماي مال الله سبحانه وتعالى من مالتنا سماي اندمتايوت الا مسسو والذي رفع السماوات بلا عمد ترونها يعني بعين يمايتايو علماءو يهن ايا بهلتنا يفسروا በአይን የማይጠን በአይናቸው እያያያቸው አይደለም በአይናቸው እያያያቸው ነው ሰባት ሰማይ አለምሰሶ ያስቀመጠ ጌታ እኮ ነው እና ስለ ሰማይ ለምን አታጠኑም ስለ ሰማይ ብዙ ለምን አትጠይቁም ያላህን ችሎታ እንድታውቁ ማለት ነው ሁለተኛ ትርጉሙ ደግሞ ምንድነው ሁለተኛ ትርጉሙ ነው ልክ እንደሱ ነው ግን ሱብሃንአላህ ቁርአን እኮ ሙዕጂዝ ነው እና አንዱ ምን ብለናል بعيناتكو إياياتكو أدلم يعني رفع السماوات بلا عمد على مسلسو ياسكو منا يخلق قيتا سماينا سمايوش يفتر إياياتكو أدلم علي ليلا ترقم من علي رفع السماوات بلا عمد ترونها لا مسلسو اللونجي سماي بمسلسو نويكو أمو قن مسلسو تشو أي تايو مالتنو بلا عمد ترونها يعني يمتايو مسسوش ادلو منجي مسسوش ادلو انجي اعنود ادلو انجي غند ادلو انجي تلك نجر سماين يتشكمو ادلو غن بعين يمايتايو ابستراكت نجرات ناتشو يهم تفسير نو ولتنياوم تفسير نو لمثالي الله قادر ادلم وي سماي على مسسو لياسقوم يتشلال انجي عندو እንደነገርኳችሁ አንድ ቀን ዑምራ ለማረክ سنሄድ ከኛ እንግዲህ ከሳውዲዎች ነበሩ ከሳውዲዎች ዑምራ ለማረክ ሄደና አሁን አንድ ሳውዲ ከኔ ጎን ተቀምጧል ስታየው በዱ ነው የሚመስለው በዱ ማለት ያኒ የገጠር ሰው ነው የሚመስለው ምን አይነት እንደዚህ አተኩረ የተማረ አይደለም ዝም ብሎ ገጠርተኛ ነው የምትለው والله እንደዚህ አልኩና አንድ ሰዓት እስከምን ጓዝ ድረስ ምንም አይነት ሚዛን አልሰጠሁትም ይሄ በደው ነው ያኒ ዝም ብሎ ከግመል ምናምን የሚውለው የገጠር ሰው ነው ብዬ ዝም ብለ አሁን ትንሽ سنሄድ ተዋወቀንና ተቃላችሁ ምን ሆነ ቆየ ዶክትሬት ዲግሪ في ቁምቡላ ዘርያ የቦምብ አውቶሚክና የጠፈር በዚህ ሁለቱም ዶክትሬት ዲግሪ ያለው ሰው ነው ከአሜሪካ እንዲያውም ከአሜሪካ ከቴክሳስ እንትን የተመረቀ ሰው ነው በምን ተመረቀ ቦምብ አውቶሚክ ቁምቡላ ዘርያና የጠፈር እንትን የተማረ ነው ቁት ሱብሃንአላህ አልዓዚም እኔ ከኔ ጋር ይሄን አይነት ሰው የተቀመጣልኩና ማይክሮፎን ሳብ አደረኩና እንግዲህ ባሱ ማይክሮፎን አለው ማይክሮፎን አመጣሁና ሰጠሁት መጀመሪያ አስተዋወቅኩት ወንድሞች አልኩት ከኛ ጋር ያለው ሰው ከባድ ሰው ነው ባሱን ጭና የምትሄዱ ያለችውና ዶክተር ፉላን ይባላል የቦምብ አውቶሚክና የዩኒቨርሲቲ የጠፈር ያጠና ዶክተር ነው አልኳቸውና ከዛ ማይኩስ ሰጠው ላንድ ሰዓት ተኩል ሆኖ ሳይያሳርፍ ስለ ጠፈር ስለ ከዋክብት ስለ ጨረቃ ስለ ፀሐይ ስለ መሬት ተክላል ላይየተናገረ ይሄዳል ኬት ነው የሚመጣው ትምርቱ አላቀም እና በመጨረሻ ምን አለ አብስትራክት የሆነ ፊልተር የሚያደርግኮ በዚህ ሐዋህው አለ ያለን እንዴት አለው የፀሐይ ጨረር ሲመጣ አለ ስንት ሚሊዮን ዲግሪ ሴንቲግሬድ ነው እንትኑ አለ ሙቀቱ ላኪን አላህ ስብሐ ወተዓላ ይሄን ሙቀት ከሰማይ ከጨረቀ ከፀሐይ ሲመጣ ይሄን ሙቀት እና አብስትራክት የሆነ በአይን የማይታይ ፊልተር የሚያረጋው በዚህ ቅርብ ከኛ ትንሽ 8 ኪሎ ሜትር ራቅ ብሎ እዚ ፊልተር የሚያደርገው አንድ ነገር አስቀመጠ አላህ አይታይ ማለት ይሄ ምን ያደርጋል የፀሐይ ሙቀቱ 8 ሚሊዮን የሚያህል ነው ሲመጣ ይሄን ፊልተር የሚያረጋው እንትን ተቀብሎ ለኛ የሚሆን ለኛ ለእንስሶቻችንና ለኛ የሚጠቅም እስከ 8 ምናምን እሱ እንግዲህ ቃላት አለው እሱ የሚናገረው 8 ቢቢሲ ነው ምናምን ምናምን እና ወደኛ ያስተላልፋል አለ በነዚህ በዚህ ብቻ it is 1 over million እንትን ማለት እኮ ነው ሙቀቱ ስለዚህ አብስትራክት አሁን ደግሞ ወደ እንትን መለስ ነው ወደ አያው ተራውናሃ يعني በአይኔ የማይታይ መሰሶ አርጎን ያስቆመው ኢላ አላህ ሱብሃነ ተዓላ ስለዚህ አላህ ይችላል እንጂ እና ምንድነው የነበረው ጥያቄው እና አላህ ሱብሃነ ተዓላ አሁን በስሙ ማለ በስሙ ሲምል ከባድ ነው በጣም ከባድ ነው እንዲያውም ፈላ ወረብካ ላ ዩእሚኑና حتى መማል ብቻ ሳይሆን يعني በስልምና ፍርድ የማይፈ ወረብካ ላ ዩእሚኑና حتى ይሐኪሙካ فيما شجر بينهم يا اللهنا يا نبياችን ፍርድ يا اللهنا يا نبياችን ፍርድ ተሰጥቶ ሲያበቃ አልፈልግም ብሎ የመንግስትና የምንትን ወይም የሌላ ህግ የተቀበለ ሰው አለ ቢያንስ ቢያንስ በጣም ደካማ የሆነ አስተያየት ምንድነው ኢማኑ ضعيف ነው አሉ አንዳንዶቹ ደግሞ ላ ከኢማኑ ይወጣል ከእስልምና ይወጣል አሉ يعني አልዳኝም አልፈልግም ካለ ማለት ነው تمام ስለዚህ ከባድ አያ ያደረጋት ምንድነው አላህ በራሱ በሽክሲየቱ በእስሙ بذاته وصفاته سلام على نو ان لنا ايش ين አንደኛ ጥያቄ ነበር ሁለተኛ ጥያቄ ምን ይላል الذي نعم الذنب الذي بينك وبين واحد من العباد بانتنا بليلا سو ياله وانجل لا يكفي التوبه توبه بتل الله يقبله بقي አይደለም የሰው ገንዘብ በልተህ ሰው ገድለህ ወይም ሰው አቋሸህ በሐሜታ ሰው አንስተህ ተውባ ካልከ አላህ የሚቀበለው ከሆነማ ጨውታህ ነው አለህ ነገር እንደፈለኩ በሐሜታ አንስቼ እንደፈለኩ የሰው መፍትን እንትን አድርጌ ያኒ ተውባ ይያልኩ መደምሰሱ ላ አላህ ቃል ገብቷል አልገባም ብለዋል እሺ هناك خمسه طرق ذكرها العلماء في تخلص من هذه الذنوب ከሌላ ሰዎች ያለህ ችግር በሐሜታ ነው ገንዘባቸው በልተህ ነው ሰው ገድለህ ነው ወይስ አንዳንድ ችግር አለ እና አፉ እንዲልህ ያስፈልጋል አምስት ነጥቦች ተቀሱ ዑለማዎቹ ከነዚህ አምስት አንድ ካገኘህ ካንተና ከዛ ሰውየው ያለው ችግር ሊቀረፍ ይችላል አሁን አምስቱ ማን ነው የሚጠቅስልኝ አምስቱ የሚጠቅስልኝ ማን ነው እኔ ደግሞ ይሄን ነገር ሳስተምር እንደ ሙሐደራ አትወሰዱ ብያችሁ ነበር ምክንያቱም ሙሐደራ አይደለም በየቀኑ የሚከሰትና በየቀኑ የኛ በሽታ ነው እነዚህ አምስት ልክ እንደ ሱረቱል ፋቲሃ እንድታጠኑዋቸው ይገባል እሺ ስለዚህ ጥያቄው ልትገመው አንተ ከሌላ ሰው ያለህ የዘንብ ክምችት በሐሜታ ያነሳቸዋሉ ገንዘባቸው ያበላቸዋሉ ያኒ አጥንታቸው ይሰበርካል እንደዚህ እና ከነዚህ ጋር መታረቅ ከፈለክ ከአምስት መንገዶች አንድ መንገድ ምረጥ ወይም ደግሞ አምስቱም ጥቀስልን ይላል ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ይሄ የአምስቱ ሸርጥ ኢንሻአላህ ተመክሯለሁ አንደኛ በሰው መሐከል ከተደረገ ይሄ በሁለቱ መሐከል ማለቅ ያለበት ነው አንድ ሰው የሰውን ነገር የተበደረውን ከመመለሱ በፊት መመለስ አለበት ሁለተኛ በህይወት እያለ ላጠፋው ጥፋት ለበደለው ሰውዬ ይቅርታ መጠየቅ አለበት ሶስተኛ ደግሞ ገንዘብ አበዳሪው እኔ የተበደርኩትን በሌላ ነገር ከዘለመኝ ያንን ነገር አላህ ያካክስልናል በሐሜት በሌላ ነገር ከበደለኝ አላህ ያካክሰዋል አራተኛው ደግሞ የውም አልቂያማ አላህ የሰውን ሐቅ ያስከፍላል በኔ ሐሰናት ለዘለምኩት ሰው አላህ ይከፍለዋል ማለት ነው አምስተኛው ደግሞ አላህ ሊያስታርቅ ከፈለገ ይቅር ይለውና በዚህ እክሳለው ብሎ ማለቴ አላህ እንዴት ነው አሚን መሐከል አላህ ያስታርቅ ከተፈለገ ይቅር ይለውና በዚህ ተሳውለሁ ብሎ ያስታርቃል እና ይሄ ነው ኢንሻአላህ ከተሳሳትኩኝ ኡስታዝ ያስተካክሉኝ እኔ ኖቴ በዚህ አይነት ነው የሚያሳየኝ ማይክሮ نعم أمت الله التساسات شم قنجنو بس إني تنش أستكاكل ما أستكاكل سيهون يعني تنش لك أمر لتبيانو نجي لك النسونا شو أمستو إن من دنو كزاك تتعله وسو ما قلقل كفل لك كأمستو عند نقر مغني تالب كأمستو أهوني تتكسوت عند نقر كلاق نيهجن ويله يوم القيامة الله أيمرهم مكنياتهم الله ما يمرو من دنو دي حق اوردوان من هلي فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره خلاص انجدي اهون يتكسچاچو امت الله لدغماچو مجمريا يعني مجمريا جنزب كون يوسدكو ملسلت كملسكلت منم نغرتو با ما يسفلغ امالاج ما يسفلغ و بزوم ما حسب يلبهم خلاص وسدكلت جنزبو እሱ ከሰሰህ ወይም አንድ በችግር ወደቃችሁ ገንዘቡ ስትመልስለት ነገሩ ሙተዋል ማለት ነው። ይሄ አንድ ነው። ከቻልክ መጀመሪያ ደረጃ የሚሰጠው ይሄ ነው። ኦኬ? ሁለተኛ አፉ ከሱ ለማግኘት ከፈለክ ከቻልክ ደግሞ ጥሩ ነው። እንዴት አፉ? ለምሳሌ በሐሜታ ካነሳው ገንዘቡ ከበላህ ከሰደብከው አንድ ቀን መተው ይሆናል። አንድ ቀን ያኒ በደልከው ወይም ደሞ አንድ ድርጅት ከፍታችሁ ሁለታችሁም ሽርክ ነበራችሁና እሱ በማያውቆ ገንዘብ አንተ በለብነት ትወስድ ነበር ይሁሉ እሱ አያቀም አልሙሂም የዘለምከው ነገር ለመስጠትና ለመመለስ ካልቻልክ ከሱ ሙሳማሐና አፉ እንዲልህ በማንኛውም ነገር ጥረህ አግኝ እሺ እነዚህ ሁለቱም አልቻልክም طيب إذا كان لك حق معه ممكن أنت بهميتا دانسه السو دمو بهميتا يانسه كهونه ينجري الله بچانو مياكو عندهم يسو هميتا لبزام يتشلال طيب أنت تنش جنزب كبلها بات ويم يعني بما التلال كبلها السو دمو بهميتا بسد بممتات أنت النابي تسوبشن بما قواشش بزو بدلو كهونه دمو الحمد لله يهب الزيه كفل علينا كومبنسيت يا رجوال الله سبحانه وتعالى جن من اسوقه السو بانت لاي بزو انجل دا درجه اتاكم جن كاغنيه يه نجر كاغنيه الله سبحانه وتعالى يا انت وسدو زم مايلم لانت دمو يكفلال انذي ثلاثه هولو اراتنيا يوم القيامه ودهم طلهم كانت حسنات توسدو ወደ እሱ ይጨመራል ምክንያቱም በላሁኮ በሐሜታ በላሁ ወይም በስድብ ነው ወይም ገንዘቡ በላ ስለዚህ ካንተ አጅር ተወስዶ ለሱ ይሰጣል طيب የበደልካቸው ብዙ ከሆኑስ والله الله አይዘልምም ያንተ ሐሰናት በሙሉ ጭምቅ አርጎ ለነዛ የበደልካቸው ይሰጥና ባዶ እጅ ትቀራለህ ማለት ነው ስለዚህ ይሄ የማይቀር ነው ምክንያቱም እነዛ 3 ካልቻልክ يوم القيامة كحسناته يوسدال طيب حسناته كتجرسه كنسو ونجلنا ذنب دمو وننته يجانال أرادتنا شو عمست بتآمن تنو لقنع يشلم من الباتنو كتقنعنو مكناتهم الله سبحانه وتعالى نبياتشن دالون الله أن هلت سوش ندستارك نقرونال يهن ادل كاقنعه دمو بتآم قنجنو قن 1% أقنع له بله እንትን ለማርጋት ይችላል እርግጠኛ ለመሆን አይችልም ስለዚህ ነቢያችን አንድ ቀን እንደምታስተውሱት ቆጭ ብለው ከሰሃባ ጋር ይጫወቱ ነበርና ፈጃ አለቀሱ ነቢያችን እንባቸው በቀልክ ጥጥጥ ብሎ ወረደና ከዛ በኋላ ምን ነው ነቢያችን ለምን አለቀሳችሁ ብሎ አንድ ሰሃቢ ጠየቃቸውና فقال النبي صلى الله عليه وسلم يوم القيامه يتغني نجر كونم ياسلقسني يالو قالو من تغني قالوت عنده بقى بزو طرو سرا سرتو ما شاء الله جنان يمسغباو سرتو جنان يمسغباو سرا سرتو ملائكوتو كله نجر تمرمرو انتن بلو ወደ ጀና ወሰዱት የጀና ሰው ነው ተብሎ ሲሄድ በመንገድ አንዱ አስቆመው አለ እና ምን አለ አስቆሞ ربي قال نعم يسويو كو كني غنزب تبدرون الله يقال ايه نجر ايه نجر يقال انا جن طياقي متوس كبي يطيق درس سويو جن بزو اجر نبرو سلازي من قالو جيتاي يسويو كو اني بتام نو يبدلني يهن عينت شي سنت شي غنزب وسلو سايكفلني نو يموتنا اهون غنزبي كفلوني اندي كفلني افلغالو بلو بقى በመንገድ ላይ አግቶ ያዘው ማለት ነው። ከዛ በኋላ አላህ ለዛ ሰውየው በጣም ስለሚወደው ለዛ የተበደረው ሰው በጣም ስለሚወደው ምን አደረገ? ሁለት ማስቆማቸውና طبعا በመላእካ አርጎ ጠየቃቸው። አንተ አለው ምንድነው ገንዘብ ወስደሃል? አዎ ወስጄ ነበር አልከፈልኩትም። አንተ ስንት ነው ያበደርከው? እንደዚህ ነው ያበደርኩት አሁን አለቀውም ብሎ ዛንትን ሲል ከዛ በኋላ አላህ ሊያስተርቃቸው ሲፈልግ ምን አደረገ? እስቲ ወደ ላይ ተመልከት አለው ለዛ ላበደረው ሰው ለተዘለመው ወደ ላይ እንደዚህ ሲመለከት ለካ ጀና በሁረተ العين ያለ ወላ እንትን የማር ወለላ የወተት የቀዝቃዛ ውሃ አትክልቶቹ ናቸው ወርቅና ጨርቅ ነው ውልዳን ናቸው ጠቅላላ የጀና ጸጋ በሙሉ ጎልተታየውና ፎቆሽ ናቸው በወርቅና በአልማዝ የተሰሩ ፎቆሽ ናቸው ሁረተ العين በቃ እንደዚህ ጭጭጭጭ ይላሉ እንደዚህ ሲያይ ምን አለ ሰውየው ያ ረቢ لمن هذا عليه ይሁን ጸጋ ይሁንሉ የጀና ለማን ነው አለና والله ይህ ላንተ ነው አለው لكن بشرط شرطه ምንድነው አለ ان تعف اخاك ይሄን ያበደርከው ገንዘብ ሰውየው አፉ በለውና ይህን ጀና ላንተ ነው አለውና አፉ ብያለሁ አፉ ብያለሁ አፉ ብያለሁ ጮህ ብለ ሶስት ጊዜ አፉ ብያለሁ ሲል فقال خذ بيد اخيك الى الجنه ولتتعكم تيعايزاچو ወደ ጀና ግቡ ብሎ አዘዘ الله سبحانه وتعالى ብለው ነቢያችን አለቀሱና ከዛ በኋላ ምን አለ ምን አሉ ايها الناس قالوا هكذا يصلح الله بين الاخوين يوم القيامه فاصلحوا بين اخويكم يرحمكم الله الله يرحماچو الله انكون يولاچو لتتعلو ሁለት ሰዎች እንደዚህ አርጎ የሚያስታርቀው እናንተ ደግሞ ወንድሞቻችሁ ሲጣሉ እንደዚህ አርጋችሁ አስታርቁና አላህ ረህማውን ሊያፈስላችሁ ነው ብለው ተናገሩ ነቢያችን እና ይሄን አይነት እርቅ ካገኘ ከአላህ والله ቆንጆ ነው ግን ታገኛለህ አታገኝም ማንንም ሰው አያውቀውም ከነዚህ አምስት ነገሮች ካላገኘህ ግን ሀያተክ ተበላሽቷል ማለት ነው የውል ቂያማ እሺ ሶስተኛው ጥያቄ ይወላችሁ ወንድሞች ጥያቄዎች በጣም በጣም በጣም አስፈላጊ ናቸው ምክንያቱም ሪቫይዝ ያደረግን ሄዳልና ሁን ሰብጀክቱ ያልሰሙት ደርሱ ያልሰሙት ወይም ያልገባቸው አሁን የተጣራ ነው መሄደው እሺ ሶስተኛው ጥያቄ اذا اردت ان تصلح ان تصطلح مع من ظلمته بالغيبه በሐመታ ያነሳቸው ሰዎች ከነሱ ለመታረቅ ከፈለክ ወይም ገዘባቸው ይበላ ከነሱ ለመታረቅ ከፈለክ تمام يعني ታረቅ ከነሱ ይቅርታ በሉልኝ በማለት ነው ሌላ ስልት በመጠቀም ነው ከነሱ መታረቅ አለብህ አለ ولكن استعمل القاعده عندك قاعده قالك اسوان تتقمبات بتام اندترساتالو قاعده من هلال درء المفاسد اولى من جلب المصالح او درء المفسده اولى من جلب المصلحه يهن قاعده يهن مسسو كسوغا ستتارق بتام يهن نجر اترسا يهن تتقمه نو متتارقو قالو طيب ما معنى هذا الكلام يعني كيف تستعمل هذا الكلام اهون يالكوت نجر انديت نو يمتتقمبت قلت نو طياقه وندموش انا غنزبي بلهو يا بهامتا ينساو يسدبكو وي ويم دمو بلايبنت غنزبي وسدكو المهم يبدلكو سو لمتارق قنجو نو غن ستتارق كسوغا تتنقق در المفسده اولى من جلب المصلحه يميلو عند تلك مسسونا تلك حق تتقمبت يلال انديت نتقمبت عليه مايك فري لذي نو توبيكو تنش كبديل نبر يلنو مايك فري وندمو السلام عليكم. دار المسعدة أولى من جرب المنفعة يتبالو تكم لاغن يبله بلا أمتامت أكهونا تكمو بيك أربيه الشالالنو لامسالي اندازي عرقيا هاللو بله لواندم هن زلمهو هيده واندم هن اندازي عرقيا هاللو بله يبيت سبوچون كبر يسون كبر مينة كاننا يبلت اطلاچا ميامت أنا يبلت افتنا ميامت أكهونا መንገሩ ቀርቶ ዱዓ ማብዛት ይሻላል ብለዋል ዑለማዎቹ። ስለዚህ አላህን እስትግፋር ያበዛ ለሱ ደግሞ ባ ብታበዛለት ስለሱ ጥሩ ጥሩ ነገር በመናገር ያ ዱዓ ያበዛህለት ኮምፐንሴት ያደርገው ይችላል ነው ና ማይክሪ ማሻአላህ። ኡም ሪሃና ደግሞ አሁን ዘንድሮ መቸስ አመቱ በጣም ቆንጆ አመት ነው። ስማርት የሆነችው ልጅ ደግሞ በቃለች ዛሬ exactly ine begelletskut tintin arga naw yegelletsachu betam amesegnatallahu mindinno negaru lemisale la samah allah andu gwadenya halle weyim zemede weyim manninyawum sew betam kebad bedel naw yebedelko inbel lemisale initqas ayasafirim kemistu ga gunnyet arga kemistu ga gwadenyet arga tafaqrachu mistun bes yesga gunnyet adarrak adellem ihen betam naw yebedelko adellem inde አሁን ሄደህ ባክ ጌታዬ ማረኝ ወንድሜ ትናንትና እኮ በቃ በጣም ሚስተኩ በጣም ስለረበሸችኝ በቃ በስ 3 ቀን ብቻ ነው የተገናኘ ነው ከዛ በኋላ ተገናኘ ነው እና ከሚስት ጋር ግንኙነት አድርገናልና እቅርታ አድርግልኝ ብትለው ምንድነው የሚፈጠረው ጌታ ወንድሞች ኮላይ ገድልሃል ممكن ወይም ደሞ የባሰ ችግር ነው የሚፈጠረው ስለዚህ እንደዚህ አትበል በሌላ ምክንያት አርገህ ወይም ዱዓ ታረግለታለህ ወይም ደሞ በሱ ስም ትሰደቃለህ ወይም ደሞ አንድ ነገር አርገህ ወንጀሉን አጥፋው እንጂ ደር المفسده ፈሳዱን መሸፈን ይችላል ይሻላል ጥቅም ይቅርብህ ጥቅሙ ምንድነው አፉ እንዲልህ ነው አይደለም አፉ ማለት ይቅርብህና ፍትናውን ዝጋ ይላል እሺ ወይ በሌላ መሳለም ሊመሰል ይችላል አንድ ነገር በደልከው ግን የበደልከው ነገር ከተቀስክለት በጣም የሚናደድና የባሰው ፍትና የሚመጣ ከሆነ ዝጋውና በሌላ አርገህ ያው ኮምፐንሴት የምታርግበት መንገድ ማግኘት ነው እንጂ ትልቅ ፈሳድ የሚነሳ ከሆነ እሱ አትቀስቀስ ይላሉ። ይሄ ነው قاعده ወተማርነው درኡል مفسده يعني فساد يميمطابت منجد مزغات يشالال يعني منفعه يميمطابت منجد كمكفت يلال اشي اراتنياو طياقي عند نجر تكستنا بنبياچ صلى الله عليه وسلم غزي عند نجر تكسته كذا بحالا الله سبحانه وتعالى هيچن ايا ورده فلا وربك لا يؤمنون حتى يحكموك فيما شجر بينهم የሚለው አያ የወረደበት አንድ ነገር ስለተከሰተና ሰበብ ንዙል ምንድነው ያሉ ዑለማዎቹ እና ይህችን አያ ስትወርድኮ በዚህ ምክንያት ነው የወረደች ብለው ጠቅሰው ነበር። ምን ነበር ነገሩ? ማይክ ፍሪ ሰላም አለይኩም ድምጽ አይደረሰ ይስማል ኦኬ ምንድነው ነገሩ? ዙበይር ረዲየላሁ አንሁ እና ሌላኛው አይሰማም? ይሰማል አይ እነሱ ጎረቤቱ ማለት ነው ጓደኛው ውሃ በዙበይር ረዲየላሁ አንሁ ከሱ ላይ ነበር ውሃ የሚፈሰው ማለት ነው እና ወደ ጓደኛው ሄዶ እሱ ከተጠቀመበት በኋላ እሱ ይጠቀምበት ነበር እና ነብያችን ሰለላሁ ዐለይሂ ወሰለም ጋር ሄደና ጠየቀ ማለት ነው። ውሃው እሱ ብቻ እንዲጠቀም በስለፈለገ ሄደና ጠየቃቸው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ዙበይር ረዲየላሁ ይጠቀምና ወደ አንተ ይሰድልሃል ብሎ ሲላቸው ተናደደ እና አንተ የወንድምህ ልጅ አጎት የወንድምህ ልጅ ስለሆነ ነው እንዴት እንደዛ ትላለህ ብለው ሲናደድ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ያጎትህ ልጅ ስለሆነ ነው ያለው። አፋን ተሳስቼ ነው ሲናደዱ እንደዚህ ብሎ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም በጣም ተናደዱና ከዛ በኋላ እንደገና ዙበይር ረዲየላሁ አንሁ ምን አሉ? እኔ እዝነቴ ተጨመረበት ትነበር ፍርድ ነበር የፈረድኩት። ግን እንደዛማ ካለ ውሃውን ራስ ገድብና አንተው ተጠቅመህ ወደ ጓደኛ አትስደድለት ብሎ አሉ ማለት ነው። በዚህን ጊዜ አላህ ሱብሃነ ወተዓላ ይሄን አያ አወረደው ማለት ነው። አላህ አለ ሁለቱ በተከራከሩበት ምክንያት ነው የወረደው ብለው ነው ዑለማዎች ያሉት ማለት ነው። አላህ አለ። እሺ እህታችን ኑርጀና ታሪኩ ጥሩ አርጋ ነው ያጠናችው። እኔ ግን ትንሽ እንትን ላስተካክለው የሚስተካከልም አይደለም ግን አዲስ ለሚሰማው አይገባውም ይሄ ነገር። አዲስ ለሚሰሙት ሰዎች ምን እንዳልሽ ብዙ አይገባቸው ማአኑ ቀሳው እሱ ነው። አሁንም ጨምርበት ነገር የለም እና የተገኘው ምንድነው አዝበይ እንደዚህ ትንሽ ብትጨምርበት ዙበይር ኢብኑል አዋም የነቢያችን የአጎት ልጅ ነው። ያኒ የነቢያችን አባትና የዙበይር እናት ወንድማማች ናቸው። እንግዲህ አጎቱ ያጎታቸው ልጅ ነው። እሺ አሁን ያ ደሞ ሐጥብ ኢብኑ አቢ በልታ የሚባለው ደሞ አንድ ተራ ሰሃቢ ነው። አሁን ውሃ ያኒ ጎርፍ ውሃ ወንዝ ነው እንደ ወንዝ ይመጣና የማን ነው ይህ ውሃ? የዙበይር ኢብኑል አዋም ውሃ ነው። አስለን ለሱ ነው የመጣው። አሁን ያ እንትኑ በልታ ኢብኑ አቢ በልታ እሱ ውሃው ለሱ ሊሆን ይፈልጋል። طبعا ስተት ነው እና ውሃው ለሱ ከዙበይር መንጥቆ ለሱ ሊወስደው ይችላል ውሃው እንደዚህ ነው የሚፈልገው እሱ። لكن ዙበይር ከባድ ሰው ነው ዝም ብሎ የራሱ አይሰጥም እና ወደ ነቢያችን ሄዶ ከሰሰው። ማን ነው የሚከሰው? ያ ኢብኑ አቢ በልታ ለዙበይር ከሰሰው። قال يا رسول الله የሰውየው ዙበይር የሚባለው ውሃው يعني ለሱ አደረገው ውሃው ኮለኔ ነበር የሚገባኝ ምናም ብሎ ከሰሰው። አሁን ነቢያችን ፍርድ ሲሰጡ እዝነት የሞላበት ፍርድ ነው የሰጡ። በእውነት አይደለም እንት ነው ትክክለኛው ፍርድ አይደለም የሰጡ ማለት ትክክለኛው ማለት ፍርዱ ትክክለኛ ነው ግን ትንሽ እዝነት ጨመሩለትና ያ ኢብኑ አቢ በልታ እንዲጠቀም ይፈልጋሉ። አሁን አደረጉ ያ ዙበይር አሉት ልክ ነው ውሃው ያንተ ነው ግን ትንሽ ወንድምህ አይደለም ጎረቤትህ ነው ወንድምህ ነው አኺፊላ ነው ስለዚህ ምን አለበት ውሃው አንተ ያንተን መሬት በደንብ አጠጥተህ ከዛ በኋላ يعني ውሃው ወደ ወንድምህ ኢብኑ አቢ በልታ ብትለቀው እሱም ይጠቀምበታል አለው አሉት ነቢያችን። ይሄን ያሉት ምንድነው ውሃው የዙበይር ነው basically ውሃው የዙበይር ነው ለዛ ይገባው። አሁን ዙበይር ተቀበለ ዙበይር ተቀበለው ምክንያቱ የአላህ ፍርድ የነቢያችን ፍርድ ነው። ያ ሰውየው ግን ኢብኑ አቢ በልታ መጀመሪያ ውሃው ለሱ የማይገባው ነው ነቢያችን የሰጡት። ላኪን እንደገና ትንሽ ጥጋብ ተሰማውና ምን አላቸው ለነቢያችን ያ ረሱላህ አንተ ፈረድከው ከትክክል ፍርድ አይደለም ያጎተ ልጅ ስለሆነ ነው አንተ ጠጥተህ እንደገና ስጠው ያልከ ለምን ለኔ አይሆንም ውሃው ብሎ ተራደደና ነቢያችን ፊታቸው ተቀየረ። በላሉት እኔ ፈረድኩት ፍርድ እኮ ከሱ መብት ወስጄ አንተ እንዳትጎዳ ብዬ ነው የፈረድኩት ትክክለኛው ፍርድ ግን አሉ ያ ዙበይር ውሃውን ጠጥተህ አብሰው ያኒ እሰረው ውሃው ወደዛ ኢብኑ አቢ በልታ እንደማይሄድ ገድበው አሉት ውሃው ላንተ ብቻ ይሆን አሉት። እና እዚህ ላይ አላህ እየሰማ ነው እያየነውና የነቢያችን ፍርድ ትክክል አይደለም ብሎ ያልተቀበለው ኢብኑ አቢ በልታ አላህ ሱብሃነሁ ወተዓላ ተቆጣና ፈላ ወረብከ ላ ዩእሚኑነ ሐታ ይሐኪሙከ ፊማ ሸጀረ በይነሁም በሁለት ሰዎች የተገኘ ንትርክና መሳሳብ ነቢያችን ፍርድ ሲሰጡት እሺ ብሎ የማይቀበል እኮ ኢማኑና ቀስ ነው ኢማኑ ጎደሎ ነው በጣም ውድቅ የሆነው ሰው ነው ብሎ አላህ ሱብሃነሁ ወተዓላ እንትን ያኒ ገሰጸው ማለት ነው። ማአኑ ሰውየው የጀና ልጅ ነው ታቃላችሁ ያኒ ሐጥብ ኢብኑ አቢ በልታ በغزوه بدر የዋለ የጀና ልጅ ነው ላኪን በጣም ትልቅ ወንጀል ነው ያደረገው ነቢያችን ኢትሃም ሲያደርግ አላህ ተቆጣበት ማለት ነው። እሺ አምስተኛው ጥያቄ እንግዲህ ما هي السياسة؟ وهل دين الإسلام سياسة؟ نعم أم لا؟ بس بوليتيكا مالت من دنو اسلم الناس بوليتيكا نووي او ادلم بيتشانو مفلغوهون تنتنا تقبو نعم اسلم الناس بوليتيكا نو ويم ادلم بوليتيكا من مالت نو سياسة من مالت نو مايك فري. السلام عليكم ورحمة الله وبركاته. نعم الإسلام كلها سياسة، والسياسة بدون الإسلام صفر. ወንድሞች እና እህቶች ሁሉ ጊዜ ማይካቹ የሚከዳቹ ሰዎች አላችሁ እናንተም ታቃላችሁ አሁን ወበር ሁለተኛ ሶስተኛ ቀን ነው አንድ እንትኑ ማን ነው አንዱ አለ እንደዚህ ሁሉ ጊዜ ማይክ ይከዳዋል ያኒ አንድ ጊዜ አስተካክሉት ወንድሞች እናንተ የተበደላችሁ እኮ ነው ጥሩ መልስ እየመለሰች አሁን ወበር እኔ አልሰማሁዋትም በጣም ደካማ ነበርና ማይኩ ትንሽ አንድ ነገር አለበት ወይም ቀይሪው ወይም ደግሞ አስተካክዩና ሁሉ ጊዜ ስትካፈይ ደስ ብለሽ እንድትካፈይ እንተው በጥሪያቀና መልስ እሺ ማይክ ፍሪ السلام عليكم ورحمه الله وبركاته وبرت دقمي كونا ان شاء الله قالوا انا استاذ نعم الاسلام انها سياسه بلاد ملسان لكن انهم ياو كدغمو ياو هنا ملسنا اهون يعلشوا لنا ان شاء الله ما يكفي وانو طياقي هو اسلمنا سياسه نو وي ولتناچو طياقيوچو ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አው ሲያሳ ብሎ ማለት አንድን አገር በሁሉ ነገር ማሳደር ስለሆነ ልክ ነው እስልምና ያን ሁሉ ስለሚይዝ እስልምና ሲያሳ ነው እየመልሳለሁ ማይክ ፍሪ نعم አሁን ቆንጆ መልስ ነው አሲያሳ جميع علماء الدنيا وعلماء الاخره يتسمعوبت مجلچا ምንድነው السياسة هو إدارة شؤون الدولة إيه نوع السياسة؟ سياسة مالت إدارة شؤون الدولة يعني ده أقر ويم يعني ده هزب ويم يعني ده انتن يقروا أمرار النا يقروا تنو يأمرار سلت السو سياسة يبالان طيب اندزيه كهوني اسلم الناس سياسة كالهوني ما نوع سياسة ميهونو شي؟ اسلم الناس ሲያሳ ካልሆነ ሌላ ምንድነው የተኛው ህግ ነው ሲያሳ የሚሆነው እንዲያውም መጨረሻ ያልነው دين الاسلام هو سياسه والسياسه هو دين الاسلام لا سياسه بدون دين الاسلام ولا دين الاسلام بدون سياسه ስለዚህ ሲያሳ ነው እንጂ ያገር አስተዳደር የህዝብ አስተዳደር ከሆነ ማን አለ እንደ እስልምና ህዝቡን የሚያስተዳደር ብለን እንደዚህ እንዘገዋለን ማለት ነው ስድስተኛ ጥያቄ እንዴት አርገህ ለሰው ትገልጻለህ ይሄ ነገር አነ الدين سياسه هذه المساله لها ثلاثه نقاط እሺ دين سياسه ነው ይገባችኋል دين سياسه ነው እኔ ጥያቄው ምንድነው كيف تبين للناس ان الدين سياسه ይሄ ጥያቄ 3 ነጥብ አለው አንድ ነጥብ ሳይሆን 3 ነጥብ ነው የሚሰጠው ስለዚህ دين الاسلام سياسه መሆኑን ለሰው እንዴት ትገልጻለህ ማይክ ፍሪ السلام عليكم ورحمه الله وبركاته እሺ ኢንሻአላ ይስማል መሰለኝ ተከተል እንግዲህ በدين الاسلام سياسه ነው እንዴት ነው سياسه መሆኑን መገልጸው ጥያቄ ጠይቃለሁ رسول عليه الصلاه والسلام ሲመሩ ያንን አገር ሁሉ ሲመሩ በጦርነትም ይሁን በሌሎችም ነገሮች በሁሉም መንገድ ሲመሩ ማለት ነው። በግብር አከፋፈል በሁሉ ነገር በሚመሩበት ሰዓት ምን ነበር የሚያስተምራቸው? ማን ነው የሚያስተምራቸው? ከዲን የወጣ ፖለቲካ ነበር የሚያስተምራቸው ወይስ ይሄው በአላህ ስብሐነ ወተዓላ የተገኘ ህግና ሸሪዓ ነበር የሚያስተምራቸው በቁርአን አማካኝነት? ሁለተኛው ደግሞ በፖለቲካ ደረጃ እንግዲህ ረሱል አለይሂ ሰላቱ ሰላም ገዝበተል በድር፣ ኡሁድ፣ ገዝበተል አህዛብ፣ ፈትህ መካ የመሳሰሉ ተቡክ፣ እነዚህ ሁሉ ጦርነቶች ተዋክተው አሸንፈዋል። ያሸነፉትም አለ በአንዳንድ ጥፋቶችም፣ ያው ይሄም ሲያሳ ውስጥ የሚገባ ነው ሱብሃንአላህ። እና በአንዳንድ ምክንያቶችም እንደ በኡሁድ ጦርነትም ሊሸነፉ የበቁበት አለ። ይሄ ሁሉ እንግዲህ ምንድነው ብለን እንጠይቃለን። ምን ማለት ነው ይሄ? ምን ከውዱእ ከጣሃራ ከሌሎች ነገሮች የሚገናኝ ነው ወይስ ከሲያሳ ጋር የሚገናኝ ነው ብለን እንጠይቃቸዋለን። እና ሌላው ደግሞ ጎረቤት ሀገር እንዴት አብሮ እንደሚኖሩ እንዴት አብሮ እንደሚተባበሩ ሁሉን ነገር እንግዲህ እነዚህ ነገሮች ረሱል አለይሂ ሰላቱ ሰላም ከየት ነው ያመጡት ብለን እንጠይቃለን። والله اعلم جزاكم الله خير نعم በላው ወደል እሱ ነው እንግዲህ አሁን የገለጸችው እህታችን ኡሙ ሲሃም ዲን الاسلام ሲያሳ ነው ለማለት ከፈለክ 10 ሰዓት ብትናገርም አይጨረስም። ምክንያቱም ዲን አልኢስላም ሲያሳ ያልሆነ ሌላ እንግዲህ እንዴት ሲያሳ ይሆናል? በል ዲን አልኢስላም ከሌሎቹ አገሮች ያወጡት ዲስቶርና ሲያሳ 100 እጥፍ ይሰፋል እንጂ። እና ብዙ ነገር ነው የገለጽኩት እዛ ጊዜ ለአንድ ሰዓት ያህል ነው የገለጽኩትና አሁን በሁለት ደቂቃ ልንገልጸው አንችልም። ግን ነቢያችን ሳሰለም 23 ዓመት አገርን የሚመሩት የነበሩ እና 9 የሚያህሉ የጦርነት የመሩ ነቢያችን በምንድን ነው የሚመሩት የነበሩ? በአርካን ልውዱእ ነው አው አርካን ሲያም ነው ወይስ ሐይድ ወኒፋስ እንደዚህ ነው? ላ በፖለቲካ ነበር እንጂ ወታደሮች ነበሯቸው፣ ጀነራሎች ነበሯቸው፣ ጦርነት አካሄደዋል። ይህ አይደለም ፖለቲካ? ሁለተኛ ዑመር ኢብኑ ኸጣብ፣ ዑስማን ኢብኑ አፋን፣ አቡበከር وعلي وليلوچو بمولو اسك سايبيريا بزي بنورث بزي دمو اسك ساوث افريكا بزي دمو اسك تشاينا اسك هندي اندغنا بغالف ستيتس بمولو عند ثلاثنيا يا عالم مريت باسلمنا قطر سر ياسغبوت انذي اربع خلفاء الراشدين بمن نبر ببوليتيكا ادلم اندي وندموچ اندي ጦርነት አለ ፖለቲካ ይመራል ወይ? አይመራ እንጂ። ስለዚህ ዲን አልኢስላም በሙሉ ፖለቲካ ነው። የቤት አስተዳደር፣ የትዳር ህይወት፣ ተማም የውርሻ አከፋፈል ይሁሉ ፖለቲካ አይደለም ወይ? ሲያሳ አይደለም ወይ? የህዝብ የአመራር ስልት አይደለም ወይ? ስለዚህ እነቴ ነው የሲያሳ ትርጉም የማያቀ ብቻ ነው ዲን አልኢስላም ሲያሳ አይደለም የሚለው። እና እነዛ جاهሎች ምንድነው የሚሉ? አረባካቹ አታጋጩት፣ ሲያሳ ሌላ ነው፣ ዲን ሌላ ነው። ዲን እኮ ለብቻው የቻለ ነው። ያኒ ስለ ውዱእ፣ ስለ ሰላ፣ ስለ ዘካ፣ ስለ ሲያም፣ ስለምን ስለ ኢባዳ ብቻ ብለው ሲያሳ ደሞ እኮ የሱን አህል አሉት ፖለቲሽያንስ ናቸው ምናምን የሚለው ነገር አጉል አነጋገር መሆኑ ተረተናል ባለፈው ሳምንት። طيب ሰባተኛው ጥያቄ الامم ከኛ በፊት የነበሩ ህዝቦች قوم موسى قوم نوح قوم هود قوم صالح قوم እንደዚህ መሳሰሉ ተቅላላ قوم ابراهيم እና شرع ነበራቸው። እያንዳንዱ ነብይ እያንዳንዱ ረሱል የራሱ ህዝቡን የሚያስተዳድርበት አንድ ህግና ደንብ ነበር። كلها نعم كل الامم የራሳቸው እንትን ነበር ህግ ነበራቸው። ግን ተቅላላ ከአደም ጀምሮ እስከ ሰይድና ረሱል ሰለም ያሉ 120 ሺህ ነብዮች በሁለት ነገር ይስማሙ ነበር፣ በሁለት ነገር አልተለያዩ። በሌላ ግን ለምሳሌ ዚና ያደረገ ቅጣቱ በሰይድና ሙሳ አንድ ነገር ነበር፣ በእኛ አንድ ነገር ይሆናል። ለምሳሌ አንድ ሰው ሰደቃ ለመስጠት ከፈለገ بموسى جزي من نبر صدقاو يمطانا امريت لا يطلوال اسات متى متى كقاتلچو بقى صدقاو الله تقبلوتال يلان قربان قربان معناته نو الله قربان لمارق لمستت كفلك صدقا ادلم قربان لله سطوتا لمستت كفلك امريت لا تسقمطونا اسات متى كبلاتچو بقى الله تقبلوتال معناته نو عند ሁለተኛ በለፈው ኡመም በነሰይድና ሙሳና በነሰይድና ኢሳ በሙሉ ሰላት ለመስጊድ የሚፈልግ ሰው በመስጊድ ካልሆነ በማንኛውም ቦታ አይፈቀድም ነበር። እንደዚህ ህጎችና ደንቦች ለየነብዩ የራሱ ህግና ደንብ ነበር። ላኪን ሁሉም በሁለት ነገር ይስማሙ ነበር። በሁለት አልተለያዩምና እነዚህ ሁለት ምንድናቸው ይላል ማይክ ፍሪ። ኦኬ ሰላም አለይኩም እና ኑህ ጀምሮ እስከ ረሱል ሰለላሁ ዐለይሂ ወሰለም በሁለት ነገሮች ይስማሙ ነበር። አንደኛው በአቂዳ ጉዳይ አላህ አንድ በመሆኑ፣ ሁለተኛው ደግሞ በአኽላቅ ጉዳይ ማለትም መጥፎ ስራ በመከልከል ወይ ጥሩ ስራ በመስራት። በእነዚህ በሁለቱ ነገሮች አንድ ነበሩ። በሌላ ያው በሲያሳ ሲላዩ نعم ወንድሞችና እህቶች ልክ ነው። بمولو امم امم موسى امه موسى امه عيسى امه نوح امه ابراهيم امه هود اندزي يراساتشو يتلاي حق لي نوراتشو يشلال بهولت نغر جن تقلالا يسو لج يتبالو بهولتو عند عينت امنت نبراتشو مجمريا بعقيده نو امه موسى يميامنوت يعقيده قداي امه محمد اندزي نو يميامنوت عقيده قداي منم كيونت يلاتشو مكنياتهم الله سبحانه وتعالى عند هنا بموسى بمحمد بأمه محمد هولت لي هنا يتشلم ويم دمو الله سبحانه وتعالى الرحمن على العرش استوى بلوال بأمه محمد لا بموسى جن نزي هذا اللم اي بالم بعقائد عقائد بتملكته نجر كلهم عندنا باخلاقيات دمو زموت بموسى جزي فقد نبر بنيا كلكنو اي بالم بنزي اخلاقياتنا اميات صيف نجر كلهم يتسمامبت نجر نو اشي سمنتنيا وطياقي ما معنى قوله تعالى الله سبحانه وتعالى من على القران ولكم في القصاص حياه يا اولي الالباب مدنو يي نجر ولكم في القصاص حياه يا اولي الالباب ترجمه مدنو مايك فري. السلام عليكم ورحمه الله وبركاته. اسالف اي نو استاذ زليات ايدلم ولكم في القصاص حياتهم بلو مالت بقصاص لمثالي عندن سيقدل راسو اندي قدل بعنفو اندي تنتنو لن بزابة مدرك لان انت هيوتا اللي هيوتو هنا اللاتشو مجاكاتك دم ملالس ليلاون هلو مكام اسفافات يقومنا نغرو تشرقا قالو اندزي كارونا بستكر نغرو تشلو با الله دين كالقومة بمانم هو بالدفو بسواج هج إساس سلم ما يدرقو چكت چكو بفصما يقوم با الله هجيجين إزاو قط إلا ليقوم مالتنو هو تير ترقات جايهون على مالتنو نزبية لاسات ترو وقبزوك مهد والله عالم ما يكفر يستاذ. نعم لكنو ለምሳሌ አብዱና ሙስጠፋ አሉ። ያብዱ ቤተሰብና የሙስጠፋ ቤተሰብ አሉ። ከአብዱ ሙስጠፋ ከአብዱ ቤተሰብ አንዱ ሄደና ያኒ ሙስጠፋን ገደለ። ከነጋላችሁ ያብዱ ልጅ ሄደና ሙስጠፋን ገደለ። አላህ ምን አለ? ወለኩም ፊል ቂሳስ ቂሳስ ማለት የተገደለ የገደለ መገደል አለበት። ይሄ ነው ቅሳስ የሚባለው። ያ የገደለው ሰው ካልተገደለ ለሚቀሩ ሰዎች ሊያልቁናቸው ሊፋጁናቸው። ምክንያቱም አብዱ ያብዱ ልጅ ሙስጠፋን ስለገደለ የሙስጠፋ ቤተሰብ ዝም ብሎ አያዩ። ሄደው ያብዱ ልጅ ካልተገደለ ራሳቸው ሄደው ያብዱ ልጅን ሊገድሉናቸው። እንደገና ያብዱ ልጅ ስለተገደለ ደግሞ ያብዱ ቤተሰብ ዝም አይሉም። ሄደው የሙስጠፋ ልጅ ደግሞ ሌላ ደግሞ ሊገድሉናቸው እና ደሙ የተስፋፋ የተፋፈመ ሊሄድ ነው ነገሩ አይተኛም። አላህ ምን አለ? ወለኩም ፊል ቂሳስ የገደለ ቢገደል حياتون لميكارو سوتش هيوت يسات قال هيوت من مالت نو يعني موموت يمي بالو مقدل يمي بالو مقدل يمي بالو يقومان مقدل كقومي لهزبو هيوت تسات مالت نو لمسالي يا مصطفى مصطفى لو يتقدلو عدلا يا عبدو ليج كتقدلي اهون يا مصطفى ليج من بلو نو ميقدلو ياو عند سو تقدلة بزارمو عند سو تقدلة تاركو خلاص وانو ما تشوفونه منرو إني أكله وانو مش باعجراتين عند سو تقدلة نا كذبوا هلا يقدلوا سو ششتو دبكو تودلله أجر لاكوت مالتنا عندي دمو فسو سو يو موتو زنبلو لي عيونو متونا كنزا هولت سوش قدلو عند سهون هولت سوش قدلو ምክንያቱም በጣም ተናደዱና እንዴት የገደለ ወንድማችን የገደለ እንዴት አሸሽተው ይደብቁታል ብለው ሁለት ሰው ገደሉና እነዛ መጥተው ደግሞ አንድ ሰው ደግሞ ገደሉ ታቃላችሁ ነገሩ 50 አመት ቀጠለ 50 አመት ሁሉ ደግሞ የመግደሉ አይደለም ዋናው የነበረው ሁለቱም በተሰብ እፎይታ አግኝቶ ተኝቶ ያቀው አሁንስ ማን ሊገድሉ ነው ይላሉ አሁን እስማንን ሊገድሉ ነው ከኛ እገለ ነው ጎበዙ እሱ ነው የሚገደል ይባላል ተኝቶ ያቀምሱ እንደገና እሱ ሲገድሉት ደሞ እንደዛ ደሞ አሁንስ ምን ማን ሊገድሉብን ነው 50 አመት እኮ ነው ስንት ሽምግልና ተገባ ስንት ፍርድ ቤት ከሄዱ 50 አመት እንደዛ ከዛ ይገደሉ እንደዛ ከዛ ይገደሉ በጣም ተነሆነዋልና በኋላ በማንኛውም ነገር አልহামዱሊላህ ከ50 አመት በኋላ ታረቁ ግን ወዲያውኑ የገደለው ሰው እንዴው አላህ ምንድነው የሚለው የገደለው ሰው መገደል አለበት ብቻ ሳይሆን እነዛ የገደለው ሰው በተሰቡ ደስ ብሏቸው ያላህን ህግ ስለሆነ ብለው ልጁን አምጥቶ ለነዛ የተገደለባቸው እንኩ ግደሉት ብለው ሲሰጡ ይህ ነው ከነሱ የሚጠበቀው እና ልጃችን የናንተ ልጅ ስለገደለ የምን ደቀበት ነገር የለን የምንዋሸው ነገር የለም ደም ፈሰሰ ከኛ ደም ማፍሰሳለባችሁ እና ይህ ነው ወንድማችሁን የገደለ ብላችሁ መስጠት ነው መገደል አለበት እሱ ከተገደለ ደሙ አረፈ ማለት ነው ይማርቶ አያው እሺ ዘጠነኛው ጥያቄ رجل مؤمن قتل مؤمنا لكن هذا المقتول يعيش مع الكفار عنده አንዱን ገደለ ሁለቱ ሙእሚኖች ናቸው የተገደለና የገደለ ላኪን ያ የተገደለው ሰው ከሙሽሪኮቹ ጋር ነው ያለው تمام ማን ሁኩም ከነጋላችሁ ለምሳሌ አብዱ ሙስጠፋን ገደለ ሁለቱ ሙስሊሞች ናቸው ላኪን የተገደለው ሙስጠፋ ዘመዶቹና በሙሉ ህዝቡ ኩፋር ናቸው በኩፋር ውስጥ ነው ያለው እሱ አሁን ምንድነው ምናደርገው መጀመሪያ ቀጣቱ ታስተውሳላችሁ تحرير الرقبه وديه مسلمه ነው يعني ከአላህ ጋር ለመታረክ አንድ ትልቅ ባሪያ ነጻ ታወጣለ ከነዛ ባለ ደሞች ለመታረክ ደሞ ምን ታርጋለ ዲያ مسلمه يعني ጋር የሚፈልጉትን ጋር ተከፍላለ ይህ ነገር በስተት ከገደለ ነው ከነጋላችሁ አብዱ ሙስጠፋን በስተት ገደለው እሺ አላህ እንዲغفرለት አንድ ባሪያ ነጻ ያወጣል አብዱ طيب ከዛ በኋላ ደግሞ ለነዛ የሙስጠፋ በተሰብ ደግሞ ጋር ይከፍላል እሺ አሁን ያልኩት ምንድነው ሙስጠፋ የተገደለው አባቱ እናቱ አጎቱ ጎረቤቱ ዘመዶቹ በሙሉ ኩፋር ናቸውና በነሱ ውስጥ ሆኖ ነው የተገደለውና ምን እናረጋለን እሺ ምንድነው እናረጋው ፍርዱ ስጡኝ ይህ የመለሰ ወነቴ ነው የሩማችን ወይም የዳሩ ቢላ ሩም ሎየር ነው ብለን የምንጠቅሰው ሎየር ነው የህግ ሰው ነው ህግ ያቃል ዳኛ ነው ፈራጅ ነው ብለን ነው እናስቀምጠው ምክንያቱም ትንሽ ጭንቅላት ያስፈልጋል ይሄ ጥያቄ ማይክ ፍሪ ወንድሞች ሰላም አለይኩም ያ ወኔ ለመከረን ኢንሻአላህ እየተሰማችሁ ነው አይሰማ ኦኬ ይሰማል ምንድነው ሙእሚን ያው የካፊርን ከገደረ ቤተሰቦቹ እንደዛ ከሆኑ እነዚህ ሰዎች ማለት ነው ጦር ምንድነው ጥያቄው አልገባኝም ማለት ነው ኦኬ ኡስታዝ አልገባኝም ማለት ነው እሺ እንርጀና መጀመሪያ አቡ ዲዳት ያልመለሳል አድማ 11 ያልመለሰችዋለች ስለዚህ ህጋችን እንዲፈርስ አንፈልግም ያልመለሱ ያልመከሩ ይመከሩ መጀመሪያ ይህ እንግዲህ የህጋችን ድልስ ነው ግን አንድ ነገር ደሞ ላስቀሽ ከፈለኩ ደሞ ሴት ለወየርና ዳኛ ፈራጅ ልትሆን አንፈልግም እሺ ወንድ ነው የምንፈልገው ማይክ ፍሪ እንግዲህ አዳማ ለመመለስ የማትችል ከሆነ ነገሩ ወደ ኑርጀና ይተላለፋል አሁን እና እንግዶቻችንና ወንዶቻችን ለማክበር ብለን ያደረግነው ኑርጀና እጅሽ አውጪና አንቺ መልሽ ኢንሻአላህ ማይክ ፍሪ ሰላም አለይኩም አሁን ይስማል ምንድነው ምክንያቱ ሙእሚን የካፊርን ከገደረ ለቤተሰቦቹ ገንዘብ ማንሰጥበት ምክንያት አለ ምክንያቱም በዚያ አገር ጦርነት እየተካሄደ ከሆነ ያን ገንዘብ ከሰጠናቸው መልሰውኛ ሙእሚኖችን ሊያጠቁን ስለሚችሉ ገንዘብ አንሰጣቸውም ማለት ነው ቢያን ከፍላቸውም ማለት ነው ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው ያው ጦርነት ከለለ ግን ጦርነት ከለለ ምንም ያስፈራን ነገር ከለለ እንከፍላቸው አለ ማለት ነው አላህ አለ እሺ ባጭሩ እሱ ነው እንግዲህ አብዱ ሙስጠፋን ገደለ ብለናል ሙስጠፋ ከሙሽሪኮቹ ጋር ነው ያለው እነዚህ ሙሽሪኮች ደሞ ከኛ ከእስላሞች ጠሩነት ያካሄዱ ናቸው ጠሩነት አለ በእስላሞችና በካፊሮች ጠሩነት እየተካሄደ ነው በጣም ከባድ ጠላት ናቸው እና ጠሩነት እየተካሄደ ልጃቸው ብንገድል ያኒ ሰውየው አፉን ዲ አላህ አፉን ዲለው አንድ ባሪያ ነጻ ይላል ላኪን ለነሱ ጋር አንከፍላቸው ምክንያቱም ለነሱ ጋር መከፈል እኮ እንኩ ገንዘብና በሱ አርጋችሁ ተዋጉና ሙቱን ማለት ነው ስለሆነ አላህ ከልክለዋል ይሄ ነገር اذا كان بيننا وبينهم عداوه وحرب ديانا ጋር አንሰጣቸው ولكن ያልጠቀስሽው ነገር እንትኑ ኑርጀና ትንሽ ያራሰፋሽው ምንድነው እነዛ ካፊሮቹም ሙሽሪኮቹም ቢሆኑም ከነዛ እስላሞች ቃል ተገባብተው ተፈራርመው አህድ ገብተው ውል ተስማምተው ተፈራርመው በሰላም እንድንኖር እናንተ እኛ እንዳትወጉ እኛ እናንተ እንዳንወጋ ለኛ ብሎ ጠላት የመጣ እናንተ እንዳትረዱዋቸው ለእናንተ ብሎ ጠላት ከመጣ ደግሞ እኛ እንዳንረዳው ብለን ተስማምተን በሰላም በጉርብትና እየኖርን አብዱ ሞቶ ሙስጠፋን ቢገድል ግን ጋር እንከፍለዋለን ልክ እንደ እስላሞች ጋር እንከፍላቸዋለን ምክንያቱም በእኛና በእነሱ መካከል ጦርነት ስለሌለ ሀከዛ ይቁል ሱብሃነ ወተዓላ ፊል ቁርአን ባለፈው ሳምንት በትንተና የተገለጸው ይህ ነበር ማለት ነው እሺ ኦኬ አሁን 10ኛው ጥያቄ ምን ይላል እንግዲህ ምንድነው የሚለው ما معنى فجزاؤه نعم عند مؤمن مؤمن كجدل اوقو عمدا ان يوقع عند مؤمن مؤمن كجدل يهنو انتنو من على الله سبحانه وتعالى فجزاؤه جهنم خالدا مخلدا الى خالدا فيها الى اخر الايه لماذا لا يخلد ከነጋላችሁ አላህ Subhanahu Ta'ala ምን አለ አንድ ሙእሚን ሙእሚንን ከገደለ ሲገድለው ደሞ አላህ እንዳለው በቁርአን ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه واعد له عذابا عظيما አምስት ቅጣት ነው ያወረደበት እሺ አሁን መጀመሪያ ቅጣት ምን አለ ومن يقتل مؤمنا متعمدا عند مؤمن مؤمن ياوكك جدله فردو مندنو جهنم عند جهنم يغبال ሁለተኛ خالدا فيها غبطو ايوطام كنا ابو جهل ازاي كرمال انجي ايوطام ثالثኛ وغضب الله الله يراسو قطا يوردبتال አራተኛ ወለዓነሁ ለዕና ደግሞ ያወርድበታል። አምስተኛ ወአዐደ ለሁ ዐዛበን ዐዚማ። ላኪን ዑለማዎቹ ምን አሉ? ይህችን አያ በሙሉ ትክክል ነች፣ እውነት ነው አሉ። ላኪን ኻሊደን ፊሃ እዚህ ላይ ኺላፍ አደረጉ ዑለማዎቹ። ለምን ኺላፍ አደረጉ? ይህ ነው ጥያቄው። ለምን ኻሊደን ፊሃ የሚለው ለምን ኺላፍ አደረጉ? ይህን የመለሰ ደግሞ በጣም በጣም ጭንቅላጡ የሚሰራ ነው። ከኔ ጋር አላችሁ? ወመን የቅቱል ሙእሚነን ሙተዓሚደን፣ አንድ ሙእሚን እያወቀ ሆነ ብሎ ሙእሚንን ከገደለ ጀዛኡ ምንድን ነው? ጀሃነም። እሺ፣ ጀሃነም መሆኑን ያኔ ተቀብለነዋል። ምክንያቱም መቀጣት አለበት። በአኼራ በውሃ አይደለም የምትጸዳው፣ ከወንጀል የምትጸዳው በእሳት ነው። ጀሃነም ተቀብለነዋል። ኻሊደን ፊሃ፣ ላኪን ጀሃነም ገብቶ ለዘላለም አይወጣም የሚለው ነገር ግን ዑለማዎቹ ኺላፍ አደረጉ። ኺላፋቸው ምንድን ነው? ለምንድን ነው? ግልጽ ነው ጥያቄው። ምንድን ነው ኺላፋቸው? ለምንድን ነው? ማይክ ፍሪ። ሰላም አለይኩም ረህመቱላህ ወበረካቱ። አቡ ዲዳ ትመልሳለ? አንዳንድ ስጠኝ ፕሊዝ። አቡ ዲዳ ትመልሳለ? ጠይብ እንሻአላህ። ማይክ ፍሪ አደርግላለ። ረህመቱላህ። ድምፄ ይሰማል? ይሰማል ድምፄ። ኸይር፣ በአጭሩ ወደ መልሱ ለመሄድ ይሄ ሰውዬ ሙስሊም ሆኖ ሙስሊሙን እያወቀን ቢገል ከእስልምና አልወጣም። ይሄ ሰው ሽርክ አይደለም የሰራው፣ ያው ወንጀሉ ከባድ ወንጀል ነው የሰራው የሚል አንድ ወገን አለ። በዚህ የተነሳ ነው ዑለሞች የተካለፉበት። ሽርክ ካሰራ ድረስ አላህ ይቅር ሊለው ይችላል፣ የሚገባውን ቅጣት ከሰጠ በኋላ ሰውየው ተመልሶ የጀነት ሊሆን ይችላል የሚል መልስ ነው የሰጡት። ወላሁ አለም። ሰላሙ አለይኩም። ነዓም፣ አቡ ዲዳት ልክ ነህ። እንዲያውም እሱ ነው ትክክሉ። ኻሊደን የሚባለው ያኒ ምን አሉ ዑለማዎቹ፣ ሽርክና ኩፍር ያደረገ ብቻ ነው ጀሃነም ውስጥ ገብቶ የማይወጣ እንጂ እስላም ከሆነ ሰው ቢገድልም ኢንሻአላህ 99 ሰው የገደለም አላህ አፉ ብሎታልና፣ ስለዚህ እንትኑ ጀሃነም ገብቶ አይወጣም አይባልም፣ ምክንያቱም ሽርክ አላደረገም። طيب ይሄ ነው ፍርዱ አይደለም? ትክክለኛው እሱ ነው። ላኪን ለምንድን ነው ኻሊደን ፊሃ ያለ? አላህ ሱብሃነሁ ወተዓላ ኻሊደን ፊሃ ያለው ምንድን ነው? ጀሃነም ውስጥ ገብተው የሚወጣ ከሆነ ለምንድን ነው ኻሊደን ፊሃ ያለ? ይሄም ሁለተኛው ጥያቄ ነው። የራሱ እንትን የራሱ ጥያቄ ነው። ኢንሻአላህ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ፣ አላህ ሱብሃነሁ ወተዓላ እንግዲህ ኻሊደን ፊሃ ያለው በመጀመሪያ ደረጃ ያው ይሄ ሰው ሙተዓሚደን ነው የሰራው፣ በማን አለብኝነት ያደረገው ነው እንጂ ተሳስቶ አይደለም። እና ይሄ ሰው ምን አይነት ቅጣት ያስፈልገዋል? አላህ ሱብሃነሁ ወተዓላ ቅጣቱን ሊያከብደው ነው። በጣም በሚሊዮን ዓመት በሚቆጠር እጥፍ ድርብ እጥፍ ድርብ አድርጎ በደንብ አድርጎ ከሰል እስከሚሆን ድረስ ተቃጥሎ ከዛ ውስጥ ይወጣል ለማለት ነው። ወላሁ አለም። ما شاء الله ام سهام الله يحييك طول الله عمرك ونتنو يما يما طبقوا ملسن يسطچو اذا يهن طياقه هلت نطب لابو ديدات سيست اربع نطب دومو لام سهام يسطال انديت مسلاچو الله سبحانه وتعالى بالقران اسفروا خالدا فيها بس يما يقرقال نو يتغر انا علماءچ غرا يغباچو مندنو አላህም ብለዋል በቁርአን፣ ነቢያችን ብለዋል በሐዲስ፣ ሰሐባዎቹም ተስማምተዋል፣ ዑለማዎቹም ተስማምተዋል። ሽርክ ያላደረገ ሰው በጀሃነም ተቀምጦ እንደማይከርመውና ለዘላለም እንደማይቃጠል ይህ ተስማሙበት ነገር ነው። አሁን አላህ ለምንድን ነው ኻሊደን ፊሃ ያለ ብለው ብዙ ነገር እንትን ከዳሰሱ በኋላ ምን አሉ? ይህ ነገር ኤግዛጀሬሽን ይባላል አሉ። ይህን ነገር በጣም በከፍተኛ ደረጃ እንዲታይ አንድ ሙእሚን ሙእሚኒን መግደል እንደሌለበት ጠና አርጎ አጽንቶ በቃ ከበድ አርጎ ነው እንትን የሰጠው። ኻሊደን ፊሃ ማለት እዚህ ላይ ትርጉሙ አንድ ሰው ለምሳሌ 100 ሚሊዮን ዓመት የሚቀጣ ከሆነ ይህ ሰውየው ግን 1000 ሚሊዮን ዓመት ይቀጣል። ሰው የገደለ 100 ሚሊዮን ዓመት የሚቀጣ ከሆነ مؤمنين يقدّلّ جن متو شيء أمت من المثال مثال نمسة تاجو متو مليون أمت تقطّر ميوت أبد عام رجيم جزينا يتأننا يبعسك تقطّر ميوت أعمالتنا قالوا إنجي إذا كان أبو جهلنا كان فرعون إذا أي كرم مالتنا أنا ونثينا أبد عام كبّد قالتنا تاجو درسو كبّد سلوهني كبّد واتشو اندهوني إني أقلّه كبتار قولين كل جزء يعني لسلاسة درسنا لسلاسة تمرتنا لسلاسة ياك بتشات تطبقوا يهن نجر تماري كهونة كله نميات أنا إن شاء الله إذن يزاري أنت ناتشنت ياك وتشوف زيد تكلل ساعتهم تنشيل والجن إن شاء الله لبركة سن الأند ويمهلة آية بتفسير مستمع جبرنا كذا وهلا أنت نرجع إن شاء الله إنجري وندم أتشن أبو عثيمين يا نببو يكرروا آيات السوت المشتكار كان نارجو الله سبحانه وتعالى من عليه ولو أن كتبنا عليهم سلسلة السنيانو يزاري مجمر يادر ساتشنو ولو أن كتبنا عليهم أن يقتلوا أنفسكم أو يخرجوا من دياركم ما فعلوه إلا قليلا منهم ولو أنهم فعلوا ما نعم ولو أنهم فعلوا ما يعذون به لكان خيرا لهم وأشد تثبيتا. يهن مجمل استنفسر. يهن آية من مالت نوم السلاشو. الله سبحانه وتعالى لأمة محمد راساتشون قدلوا ببالو. لما السالي أهون جبريل مطو لنبياتشن محمد عندنا قربية ورد. من عليه يا محمد يا رسولنا نعم. النزي مكة سوتش ويمي مدينة سوتش تزازين أسال في الله شو من النوع تزازو جيتاي راسات شو ندي قدلو تسبسوا وبمولو بشان جنة ببلوا بسيفنا بقرادي أرجو إرسبر سات شو ندي فجوا فلقله بالله ما نقبلوا ولو أن كتبنا عليهم أن يقتلوا أنفسكم ويمدمو أجرات شو يتولد شو أجر تتشو ودسدة تفو بال ويمدمو راساتشون قدلو بل الله يقول ما فعلوه إلا قليل منهم يتعزاز ما نمسوا يكبلوهم إلا الله يفلق اللاتشو تقنو الناس تقنو إيماني اللاتشو قالوا أنا بستكر ينتعزاز كسلم الناس وطاتشو نبر أنفلق مسلم النابلو يششو نبر إلى الله سبحانه وتعالى طيب من مالت نوالو يقول سبحانه وتعالى إذا كنا أمرنا يهن آية كمان يتعزى مسلاتشو فلا وربك لا يؤمنون حتى يحكموك فيما شجر بينهم يعني الزبير من العوامنا يعني حاطب بن أبي بلتعى باندة النشمريت هذا لم يتتقلو كذبوا هلا ينبياتشن فرد الكبال مالا سويو السبتشا سيهم بزو سوش ينبياتشن فرد الكبال مالو طيب الله من عليه إذا كنا أمرنا أن يتحاكموا إلى الرسول يا نبياتشن فردن كوان مكأبل ياك أثاتشو تمام؟ فكيف إذا قلنا اقتلوا أنفسكم أو يخرجوا من دياركم انقديه كزاية باسي راساتشون قدلوا ببالو ويمكا أقر ووتو ببالو أي كأبلو ثم نبر كاللالون كوان انبيالو يا نبياتشن فردناي الله انفرد تكأبلو بيه عندانو تكأبلو عندانو انبيالي بزيه كوا خلاف هذا الرقو راساتشون قدلو ويم أقراتشونا بيتسابوشاتشون لجوشاتشون ميسوشاتشون تتاتشو كأقر تقفو بلاتشو ما أيك أبلوم إلان يقول فماذا لو كتبنا عليهم أن يقتلوا أنفسهم أو يخرجوا من أوطانهم كم يودتنا يباتي الناتي هنو أقر تتو ودا سدت هيد سببال ما نمي هدو ويم دمو راسن قدل ببالو ما نمي قدلو إلا قليلا منهم لكن الله وددتشو يا درقان الوالي كما نعم من مالتنا الله سبحانه وتعالى يهن نقر لبني إسرائيل سنتيك أتشو الشبلو راساتشو نقدلو كذب هلا الله دمو من داتشو ستاتشو إلان يمتاساو سكونا وندموش سورة البقرة سنجمر من على الله سبحانه وتعالى بسورة البقرة وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم ألا لم؟ راساتشون قدلوا مكنياتهم سيدنا موسى ودا الله سيهد ان ذا سوچ كهارون غا يقرو بني اسرائيل من ادرغو عند لام بوركنا بالماز يتسرى لام امطانا موسى السامري يهنو الهاچو يا موسى اله توتنا ين تغزو علاچونا يا عجل عجل مالت لام مالت رو بري بريون سيغزو قيو الله انت تو بشركنت بريون سيغزو سلا قيو الله تقطعنا قطعاتاچو من نبر ارس برساچو ጦርነት አድርገው እርስ በርሳቸው እንዲገዳደሉ አዘዘና خلاص እሺ አሉ። እንገዳደላለን ብቻ አላህ ብቻ ይቀፈርልን እንጂ ብለው 70 ሺህ بني እስራኤል ባንድ ሜዳ ወጥተው አላህ Subhanahu Wa Ta'ala ያላ ጀምሩ አላቸውና እርስ በርሳቸው በቃ ወንድሜ የሚባል ነገር የለም ያጎቴ ልጅ ነው የሚባል የለም በፊት ያለ በጉራዴና በጦርና በቢላዋ መቆራረጥ ጀመሩና ብዙ ሞቱ ማለት ነው። ከዛ በኋላ ምንድነው ያቃታቸው ሲገዳደሉ ለምሳሌ እኔ ሰይፌን አውጥቼ ለመግደል ሲል ልጄ የወለድኩት ልጄ በፊቴ ላይ ብቅ ይላል ያባትነት ርህራሄ ይዘና በቃ እፈራለሁ እንደዚህ እንዳይሆን አላህ Subhanahu Wa Ta'ala ምን አደረገ የምታስተውስ ከሆነ ዳመና አወረደና ትንሽ ጨለም አደረገው يعني ሰዎች ይታያሉ ማን መሆኑን ግን አይታይም ስለዚህ ዝም ብለህ አንገት መቁረጥ ነበር ብዙ ሰው ከተገደለ በኋላ አላህ Subhanahu Wa Ta'ala አፉታ አወረደና ምን አለ አላህ Subhanahu Wa Ta'ala እኔ ግደሉ ስላችሁ ስለገደላችሁ የተገደሉት ሰዎች ሹሃዳ ናቸው ብዬ በሸሃዳነት ተቀብዬ ጀና አስገባኋቸው እነዛ ያልተገደሉ ደሞ ሁሉም ዘንባቸው ቀፍር ያለሁ ብሎ ሌላ ደሞ እንትን አወረደ ማለት ነው። ተሳውሳላችሁ ይህ ሱረተ በቀራ ስንፈስር አሁን ደሞ ልክ እንደ በኒ እስራኤል የሙሳ ህዝቦች እርስ በርሳቸው ተገዳደሉ ብዬ ያዘዝኳቸው እናንተ ቁረይሾች ደሞ የሙሐመድ ተከታይ ሆናችሁ ሰለላሁ ዐለይሂ ወሰለም እርስ በርሳቸው ግደሉ ብላችሁ እንደሱ አታረጉም ነበር على سبحانه وتعالى كذا بحالا من عليه وقد خرجوا انقري تاقالاچو انانته يا سيدنا موسى اهون ود سو ان نملسن يهن ايا سي ورد سيدنا عمر سيدنا ثابت سيدنا عبد الله بن رواحه سيدنا الزبير انذي مساسلو تسبسبونا منالو والله قالوا لو امرنا الله لنقتل انفسنا ونخرج من ديارنا لقتلنا وخرجنا قالوا ኢማናቸው ለመመርመር ነው የፈለጉት والله ትእዛዙ ያውርድልን እንጂ እኛ ራሳችን እንገድላለን ከሀገራችንም ተባረን እንሄዳለን ብለው ኢማናቸው ጠንካራ መሆኑን አስመሰከሩ ማለት ነው وانا اقول يا اخوه እኔ ደሞ ሸክ ابراهيم ፍታቹ ላይ አንድ ነገር ላለሁ አሁን ሰዎቹ ምን ይላሉ جهاد في سبيل الله قتال في سبيل الله እነዚህ ካፊሮች ድምጥባጣቸው እናውጣቸው እነዚህ በቃ በጭባ የሚበጠብጡ እንደዚህ እንላለን አይደለም ላኪን ውሸታሞች ነን ልክ አላህ እንዳለው ቆኑ ራስን ግደል ቢሉት አይገድልም ምክንያቱም ወደሱ የሚያደርስ ኢማን የለውም ማለት ነው አላህ Subhanahu Wa Ta'ala እኔ ደግሞ ምለው እነ አሁን ብዙ ሰው ይበጠብጣሉ በቃ جهاد في سبيل الله قتال في سبيل الله ይላሉ አይደለም ولكن اقول ليس لهم ايمان يدفعهم ان يصلوا صلاه الفجر ሰላተ ልፈጅር እንዳያሳልፉ ይሄን የሚከላከልላቸው ኢማን የሌላቸው እንዴት ጂሃድ ፊ ሰቢልላህ እንትን አሳሰበ ገብታቸው አለ ወንድሞች ሁሉ ጂሃድ ፊ ሰቢልላህ ያለው ሁለተኛ እንዳልሆነ ላስረዳችሁ ነው የፈለኩት ሰላተ ልፈጅር ተኝቶ ያሳለፈው ሰላተ ለል የማይሰግድ ሰው በገንዘብ ታማኝነቱ ያጠፋ ሰው ለምሳሌ ሴትና ወንድ የማይታመንበት ጊዜ እርስ በርሳችን ሲለት ረሂም የተቆረጠበት ጊዜ ሰላቱ የተቆራረጠበት ጊዜ እንዴት ትልቁ جهاد في سبيل الله አንገትን ለሰይፍ የምትሰጥበትማ ትልቅ ኢማን ነው የሚያስፈልገው እኔ ከዛ ተነስቼ ነው እንደዚህ የምለው ስለዚህ እነት የነው ቀላል አይደለም يعني አንገትህ ለሰይፍ መስጠት ቀላል አይደለም ምክንያቱም መጀመሪያ ፈጅር የሚያሰግድ ኢማን እንዲኖር ያስፈልጋል ሚስተህን ሂጃብ እንድታረግ እንዲኖር ያስፈልጋል ልጆችን በእስልምና አግባብ እንድታሳድጋቸው ኢማን ያስፈልጋል። ይህን ነገር ይህን የሚሸፍን ኢማን ካለ ከዛ በኋላ ወነተህ ነው ጂሃድ ቢባል አንገት ተሰጣለህ ብለን መሰክራለን። ስለዚህ ኢማኑ መስተካከል ያለበት ነገር ነው። ثم قال سبحانه وتعالى ولو انهم فعلوا ارسبرساچون تجادلوا بيه እሺ ብለው እያንዳንዱ ሰው ራሱን ቢገድል ولو انهم فعلوا ما يعذون به يتعززوا እሺ ቢሉ ኖሮ لكان خيرا لهم واشد تثبيتا نا በጣም ጥሩ ነው። ራስን ግደል ሲባል ራስን ከገደልክ አገርን ትተህ ውጣ ሂድና ተሰደድ ባህር ውስጥ ገባ ቢል እሺ ካልክ ትክክለኛው ኢማን ይህ ነውና አላህ ኸይሩ ይሰጣቸው ነበር ይላል። እኔ አን ነገር ልጠይቅ ወንድሞች كيف يكون قتل الانسان نفسه بالسكين خير እንዴት አንድ ሰው በቢላዋ አርጎ ራሱን ሲገድል እንዴት ኸይር ይሆናል? አላህ ግን ኸይር ነው ይያለ ነው። ولو انهم فعلوا ما يعذون به لكان خيرا لهم واشد تثبيتا راساቸው ቢገድሉ እና ጥሩ ነበር አላህም ብዙ ምንዳይ ሰጣቸው ነበር። እንዴት ይሆናል ራስን መግደል ክልክል አይደለም ወይ? ራስን መግደል እኮ ትልቅ ወንጀል ነው። እንዴት ራስን የገደለ ደሞ ምንዳይ ሰጠዋል እንላለን? እሺ جوابو ለመልሰውና ለነገ ጥያቄ መጠየቅሻለኛል አሁን ለመልሰው መልሱ እንደዚህ ነው ወንድሞች من الذي حرم عليك ان تقتل نفسك ጥያቄ እስክጻፉልኝ ማን ነው ራስህን እንዳትገድል የከለከለህ? ማን ነው ራስህን መግደል ክልክል ነው ብሎ ያዘዘው? ማን ነው? አላህ አይደለ? እሺ እዛ ርገጡ እንግዲህ አላህ ነው ራስህን አትግደል ብሎ ያዘዘ። طيب إذن إذا كان أمرك أن تقتل نفسك وقتلت نفسك أهون دمو الله نفسه قدل عليه تقدل الله تقدلم تقدل الله هذا اللهم دي راسو راسن مقدل كل كلنو يالو جيتا السكنو أهون سياس فلقو راسهن قدل عليه راسن تقدل الله يه تأزازنو يام تأزازنو هلتم تأزاز مسمات اللبه. إذن إذا كان أمرك أن تقتل نفسك وقتلت نفسك طاعة أم معصية الله يجزيك لقتل نفسك كما يجزيك عن الصلاة والزكاة والصيام. الله نفسك قدل سلاله نفسك قدلك يمست من ده من دنو أجر لك عند صلاة عند صيام عند زكاة عبادة وتبلو أجر ستحل. እንዴ እንዴት ራስህን ገድለህ አጅር ይሰጣል አላህ Subhanahu Wa Ta'ala ብሎ ቢጠየቅ የሱ ትእዛዝ ስለሆነ ከፈለገ ራስህን ግደል ይልሃል ከፈለገ ራስህን መግደል حرام ነው ይልሃል። ስለዚህ ልዩ ትእዛዝ መጥቶ ራሳችሁን ግደሉ ቢባል ትገድላላችሁ خير ነው ምክንያቱም እሱ ነው ያዘዘህ እና ምን ዳይሰጣል ይላል። እኔ ሌላ ምሳሌ ልስጣችሁ ወንድሞች ሁለት ወንድማሞች ነበሩ በነቢያችን ሰለላም ግዜ አንዱ ሁወይሳ ይባላል ወንድሙ ደግሞ ሙሐይሳ ይባላል። ሁወይሳና ሙሐይሳ ቁረሾች ናቸው ወንድማማች ናቸው ሁለቱ። አሁን ለሁለቱም የደሃ ቤተሰብ ነበሩ እነዚህ ሁለት ለሁለቱም የሚቀልባቸው አንድ ሀብታም ልጅ ነበር። እሱ ነበር የሚቀልባቸው የሚረዳቸው ገንዘብ ይሰጣቸው እሱ ነበር። ለብዙ አመታት ገንዘብ የሰጠ በደንብ አርጎ ያንከባከባቸው እሱ ነበር። ያ ሰው የው አሁን የነቢያችን አንጻር ወጣ ካፍር ሙጅሪም ሆነና ነቢያችንን መስደብ እስልምናን መስደብ ጀመረና አሁን ነቢያችን ሰለላም ናሉ እባካቹ የነ ሰሃባ ይህን ሰው የው የሚገድልልኝ ማን ነው አሉና ሁወይሳ እጅና ወጣና እኔ ገድለዋለሁ አለ። ሱብሃንአላህ እሺ ያሉት الناስ ላኩትና ሁወይሳ ሄዶ ያ ሰውየውን ገደለው። አሁን ገድሎ ሲመጣ ከሙሐይሳ ወንድሙ ተገናኘና ምን አለ አንተ ሰውዬ እንዴት ይሄን ሰው ትገድለዋለ? وقد نبت لحمك وعظامك بماله ይሰውየው ለስንት አመት የቀለበ አጥንትና ስጋ በገንዘቡ አይደለም የተገነባው ያንተ አጥንትና ስጋ በገንዘቡ ነው የተገነባው ይሁን ሁሉ ለታ ረስተ እንዴት ትገድለዋለህ ብሎ ወንድሙ ገሰጸውና ሰደበው ከዛው ኋላ ምን አለ ህወይሳ قال يا اخويا يا محيصا لو ما انو غدلو بلو يعززني تاقاله قالو قال لا قالو يقول حويسا من امرني ان اقتله هو الذي لو امرني ان اقتلك لقتلتك ان كان يسويو ينيا بعدي هونو زمدي هونو نبياچن وندمهن محيصا قتل غدلو بيلني اجدله نبر قالو انا يا نبياچن تعزاز سلهونه በላለው ራስህን ግደል ቢሉኝ ነቢያችን በቢላው አርጌ ምትርትርትር አርጌ ራስህን ገድል ነበር ምክንያቱም ትእዛዙ ከማን መጣ ከነቢያችን ትእዛዙ ከማን መጣ ከአላህ طيب አላህ መጠጣ ስከር ቢልህ ሰክራለህ ወንድሞች ናዓም ትሰክራለህ ራሱ ይحرمው ተመልሶ አላህ መጠጣ ዚና አድርግ ብሎ ላንተ ቢያዝህ እሺ ብለህ ነው እንጂ አረ እንዴት حرام ታዘኛለህ አይባልም ይሄን ለማለት ነው አያው ንዓም አወለው انهم فعلوه ራሳቸውን ግደሉ ሲባሉ ዝም ብሎ ራሳቸውን ቢገድሉ አላህ መንዳቸው አያጠፋላቸው ተቅላላ አያው ምንድነው የሚያመለክተው መሰላችሁ አላህ ካዘዘ ይጣምህ ይክፋህ ይረዳ አይረዳህም ይዋጥልህ አይዋጥልህም ሁሉ ጊዜ እሺ ብለህ የአላህን ትእዛዝ መታዘዝ እሱ ነው የሚፈልገው አላህ Subhanahu Wa Ta'ala ስለዚህ ራስህን ግደል ትገድላለህ መጠጣ ትጠጣለህ خلاص የፈለገውን ወንጀል አርግ መጀመር አይልም ካለ ግን እሺ ብለህ ነው የምታረገው طيب نفهم من هذا ان امر الله ونهيه حتى لو لم نفهمه ولو لو نفهم حكمته لانه امر الله على طول بتكبر ነው مناوله ማለት ነው طيب واذا لاتيناهم من لدنا اجرا عظيما ولهديناهم صراطا مستقيما على سبحانه وتعالى سلازي نفساچون گدلو ويم كاگر لقاچو تسددو بال الله سبحانه وتعالى ان انت دمو اشي بلاچو يهن نگر بتگبار بتفصمو الله سبحانه وتعالى خير نو ميسطاچو اندگنا دمو يعني الله سبحانه وتعالى هدانا خيرنا ايمان يچمرلاچوال بتقلالا انگاگر በቁርአን የተረጋገጠለት ትእዛዝ ከሆነ አይንህን ጨፍነህ ነው የምታደርገው ምክንያቱም አዛዡ አላህ ስለሆነ ነው እሺ ይሄን ነገር ተከልከል ካለ ደሞ ባይዋጥልህም አዛዡ አላህ ስለሆነ ዝም ብለህ ነው የምታደርገው ይሄ ነው ዋናው ጭማቂው የአያው ጭማቂ ስለዚህ ይሄ ነበር እንግዲህ የዛሬ ተፍሲራችን አንድ ሰዓት ተኩል ስለተናገርኩ የተቀረው ተፍሲር ለነገ ይሆንላ ኢንሻአላህ ምክንያቱም በጥያቄና መልስ በጣም ረጅም ጊዜ ስለወሰደን እዚህ ላይ ትንሽ እናሳርፋለን ለጎረራችን የሚሆነው ውሃ ቀዝቃዛ ምን ነው ህብህብ ጠፋ ወንድሞች ያ እስዮ ሙጃሂዲን የሰጠን ስዕሎች እኮ ጠፉ አሁን ዝግኒ ነበር የዶሮ ወጥ ነበር ብርጭቅና ህብህብ ነበር ብዙ ነገር ነበሩ የጠፉ ይሄን ስዕሎች ከኔም ጠፉኮ ከኔም ፓል ወጡ ከናንተም የሉም እስቲ አምጡት ባካችሁ እሺ ቀዝቀዛው ሀ ሃምበርገሩ ምናምኑ አውርዱትና በዚህ እርፍት እንግዲህ የፈለጋችሁን ልትናገሩ ትችላላችሁ ማለት ነው ካፈር ሊሆን ይችላል ካፈር አፉ አይልህም ስለዚህ የዘለምከው ካፈር በአዱንያ ያለህ አፉታ ከሱ መውሰዱ ተገቢ ነው ካፈር ቢሆን الله سبحانه وتعالى كفته لنا كعداله ويتنسى يوم القيامه يزلمكو كافر ارباك يدمو ظالم نو منامن ايلم الله سبحانه وتعالى ايفن يمتهل نجر عند كريستيان ويم عند يهود عند كافر يزلمكو نجا الله سبحانه وتعالى ستو نو ميله من دم تسطو انغدي الله نو مياقو انديت اندمسط لكن ظلم يتظلم يتبالو لك لكافرنا لمسلم عندنا عندهم الله سبحانه وتعالى من عليه لأنصرنك ولو بعد حين يتزلم سو اجوان ستو اللهم يا ربي يسو يوزلمن كالي الله بسمونه يمالو وبعزة وجلالي لأنصرنك ولو بعد حين يعني بكبرينا بس مية يهون أهونم بهون نجي نجي بهونم كنا جوديا حق هن إست حلو حق هن ملس الله حلو كذا كذا لمه بالوال ونبيه صلى الله عليه وسلم منالو ولو كان كافرا يزلم كوننا يبدل كوننا جنزوية بالله بهامتها نسهو كافر بهونم بعد الدنيا يالله لك عند مسلمو عفو بلنج بله كسو تارك أهمو موترو على بزيا نجت كفلو الله ياكي ويه كوهنه يهنا وملسو ولتن ياغن كبالش مالتنو انتنو اني القباني ولتن ياو ولتن ياب تأيكي وشالال مايك فري الله وبركاته ጥያቄ ምንድነው ብዙ ጊዜ ያለበት አካባቢ በቤተሰብ የመጣ ይባላል ወይ በወንድም ወይ በእናት ወይ በአባት በቤተሰብ ከሁለቱ አንዱ ማለት ነው ጥላቻ ይኖራል ወይ ፍቺ ደረጃ ይደርሳል እና እኔ ደግሞ አሁን ጥያቄ ምንድነው በምን አይነት ሁኔታ ነው አሁን ለምሳሌ የኔ ቤተሰብ ወይ ማይወድ ይሆናል ወይ እኔ እሱ ቤተሰብ ማይወድ ይሆናል ወይ ወይም ደግሞ በሚፈልገው መንገድ ለማድረግ ደግሞ ቤተሰብ ደግሞ ሊከፋ ነው በሚፈልጉት መንገድ ደግሞ ለማድረግ እሱ ደግሞ ሊከፋ ነው እና እንዴት ነው ይሄን ነገር በአላህ መንገድ በሐዲሱ ምታስተምሩ ወይም ምትነግሩኝና እስቲ ትንሽ የዛ ሀቅ ይበልጣል ወይ እዚህ ሀቅ ይበልጣል ወይም ደግሞ በራሶት በሚያውቁት ትንሽ ታብራሩልኝ ደስ ይለኛል አሁን እንኳን ትንሽ ግልጽ የሆነ ይመስለኛል ኢንሻአላህ እሺ ጥያቄው ግልጽ ይመስላል ግልጽ አይደለም ግን እኔ መልሰዋለሁ እህቴ በምን ነው መልስልሽ መሰለሽ መጀመሪያ ሴት ልጅ ከተባለች ከተወለደች ጀምሮ እስከምታገባ በአባቷና በእናቷ ስር ነው ማንንም ሰው አትታዘዝም አባቷንና እናቷን ያከበረች የነሱን ሐቅ የተበቀች ትሄዳለች እስከምታገባ አገባች ከናትዋና ከአባቷ ያለው ገመድ ይላላል እንዴት ይሆናል ወደ ባልዋ ይሻገራል ባልዋ ሙሉ በሙሉ ሐላፊነት ይወስዳል ማለት ነው አለ ባልዋ ፍቃድ ልትወጣ አትችልም ባልዋን ማስቆጣት አትችልም የባልዋን ትእዛዝ መስማት አለባት ለምሳሌ አባቷ አንድ ነገር ካዘዘ ባልዋ ሌላ ነገር ካዘዘ የባልዋ ነው የምትሰማው ሁለተኛ ነገር አንዲት ሴት ካገባች ማንም ሰው አለ ባልዋ ፍቃድ ሊያስወጣት የሚችል ሰው የለም ከኔ ጋር ሆኚ እህቴ አባቷ ለምሳሌ አንድ ትልቅ ጉዳይ አለውና ነይ ወደ ቤታችን ይላታል ባልዋን ሳትጠይቅ አትሄድም እሺ ባልዋ አትሄጂም አላት የማን ነው የምትሰማው የባልዋ ነው የምትሰማው ምክንያቱም ወንድ ከሆነ ያው የአባቱ መስማት አለበት ሴት ከሆነች ግን የባልዋ ትእዛዝ ነው የምትሰማው طيب አንድ ትልቅ ነገር ከሆነ የፈለገውን ነገር ይሁን አለ ባልዋ ፍቃድ አንዲት ክንድ የምትታል ከቤት መውጣት የለባትም እኔ አንድ ነገር ልንገራችሁ ወንድሞች በነቢያችን ሰለም ጊዜ የተገኘ ይህ ትልቅ ትምህርት ሊሰጣችሁ ይችላል የባል ክብር እስከምን መሆኑ ልታውቁ ነው ነቢያችን ሰለላም ባሉበት ጊዜ አንድ ሰው ከሚስቱ ጋር እየኖረ ተሳፈረ ባልየው ተሳፈረና ሚስቱ ብቻውን እዛ ቤት ነበረች አሁን አባቷ ታመመ እንግዲህ ይሄ ታሪክ ስትሰማ አሁን ያሉበት እህቶቻችን በሰማይና በመሬት ሊዩነት ነው ያለው ይሄ ያስቀኝ ነው አሁን ዲያው አሁን የምነግራችሁ ተረት ያስቃል ማለት ይሄ ምንድነው ኢማናችን በጣም ضعيفና ደካማ ስለሆነ ያኒ አይዋጥልንም ላኪን ተመልከቱ ምን አደረገች ልጅቷ አባትሽ ታሟል አልዋት والله الله ይዘንለት እኔ ግን አልወጣም ምክንያቱም ባሌ እንድወጣ ትእዛዝ አልሰጠኝም አለች አረባከ ባልሽ እኮ ተሳፍሯል አያቀም እኮ አሁን አባትሽ ታሞ ነው ላልወጣ ማለች ባራተኛው ቀን መጥቶና አባትሽ እኮ በጣም ታሟል ጾን ተጨኑበታል እንትኑ በሽታው ተጨኑበታልና ሊሞት ይፈልጋል እንደዚህ አልወጣ ማለች አረባክሽ ነይ ከመሞቱ በፊት ትንሽ ንዛዜ ስላለው ስሚው አበደን ባሌ ሳይ ፍቃድ ስላልሰጠኝ አልወጣ ባል ሱብሃንአላህ በመጨረሻ አባቷ ሞተ መጡና አባትሽ ሞተዋል ነይ በሊ ሬሳውን ያኒ እንድትሸኝ ምናምን አልዋት የፈለገውን ይሁን አባቴ አላህ ይርሐመው አላህ ይغፍርለት እኔ ግን የባሌ ትእዛዝ ስላልሰማሁ አባቴ አላህ ይርሐመውና ከዚህ ቤት ግን አልወጣም ብላ አባቷ እሷ አይደለበት ተቀበረ ማለት ነው አሁን የነገር አስቀኝ አይደለም አው ለኛ አስቀኝ ነው ምክንያቱም ኢማናችን ضعيف ስለሆነ አሁን አባቷ ተቀብሮ ከስንት ትንሽ ቀን በኋላ ባሏ መጣ ባሏ ሲመጣ ታሪኩን ሲሰማ ወደ ነቢያችን እየሮጠ ሄደና ያ ረሱላህ ምስቲኮ ባሌ ስላልፈቀደልኝ ብላ አባቷ ታሞ 3 ጊዜ ለመንዋትና እንቢ አለች አሁን ደሞ ሙተዋል ሲሏት ደሞ የባሌን ትእዛዝ ስላሰማው አልሄድም ብላ እንቢ አለችና ምን አይነት ወንጀል ነው ያላት ካባቷ ጥሩ ነው ያደረገችው ወይስ መጥፎ ብሎ ሲጠይቃቸው ነቢያችን ምናሉ ሰው ያላሰበው በጭንቅላታቸው ያልነበረ ሰዎች ትልቅ ምንዳ ትልቅ ነገር ነው ያገኘችው ልጅቷ ምን አለ ነቢያችን لعل الله ابو انس الله بنገራችን ابو انس ወጥዋለው ይሳለ ይሄን ነገር ابو انس ام سيهان بتسموتና تعليق بتارغولت والله انديت قنجلو من قالوت نبياتين لعل الله يغفر لابيها بحرمه زوجها الله الله الله والله يبالوان تعزاز يبالوان كبر يبالوان تلقنت እና የሱን ትእዛዝ አክብራ ምንም ነገር አልወጣም ባሌ አላህ የተጫነብኝ እንትን ትእዛዝ ነውና የባሌን ትእዛዝ ሳልሰማ አልወጣም ብላ መጽናቷ ممكن በዚህ ያደረገችው ለአባቷ ወንጀሎቹ በሙሉ ይغፈርለት ይሆናል አሉ። አሁን እኔ ልጠይቃችሁ ወንድሞች አባቷ ሲታመም ሄደው ዚያራ ያደረጉለት ምን ጨመሩለት አባቷ ሲሞት ሬሳውን ተሸክሞ ሄደው በጉድጓድ ላይ ጣሉት ምን ጨመሩለት እሺ ጥሩ ነው ደፈኑት ታዚያ አደረጉለት ዱዓ አደረጉለት የልጁ ግን የዚህች ልጅ ግን ወንጀሉ በሙሉ እንዲቀፈርለት ሰበብ ሆነች እሷ صراحه يعني አልጠበቅነውም ይሄ ነገር ከነቢያችን እንዲወጣ ብለን አልጠበቅነውም لعل الله يغفر لأبيها بحرمتي زوجها يعني يبالوان كبر طبقا زمالتوا يا باتوان ذنب وانجل يغفر لات يونال قالوا سلازي ست حقيقه اسكم تاغبا نو يا باتوا ملكيتوم تونو انجي كاغباچ نبياچون كو بلوال لو كان احد ان يسجد لاخر لا امرت المراه ان تسجد لزوجها اهون وديت الملساچو مسلاچو اهون سنمارو يقويهنو الله نفسهن مجدل حرام نو بلوال زور بلو دومو نفساچون غدلو بلاچو كو اتادرغوتم كو جن بني اسرائيل نفساچون غدلو بلو الله سيعزاچو ارس برساچو تفاجو يا ارس برسهم مفاجت حرام ينبرو الله اند اتزازا وردونا تئزاز هونو متا اهون دمو يزي حسيت بناي سبحان الله العظيم يعني اباتوان ناتوان متازز واجب ياله اهون اباتوان ناتوان متازز معصيه هونه معصيه درجو الله سبحانه وتعالى لانه على فقاد يبالوا فقاد موطات كلكلو الله سبحانه وتعالى سلازي الله يفردو السو نو ይሄን አድርጉ خلاص ማድረግ ነው እና እህቴ ሴት የባልዋ እንትነችና እሱ ደስ የማይለው ነገር በል ልንገርሽ እኔ አንድ ነገር ባልሽ እናትሽ ወደዚህ ቤት እንድትገባ አልፈቅድም ካለ ወዳንቺ መጣ እናትሽ ዚያራ ለማርጋት አትችልም ባለ ስልጣን እሱ ነው በተለይ ያሉ ዑለማዎቹ ፊትና የምታበዛ ከሆነች እቤት መጣ ልጅዋን የኮረኮረች እንደዚህ ከባልዋ ጋር እንትን የምትጣላ ከሆነች የልጅቷ ባል እናትሽ እዚህ እንድትመጣ አልፈቅድላትም ካለ خلاص حرم على المراه ان تدخل بيت بنتها የልጅቷን የልጅቷን ቤት ለመግባቱ حرام ይሆንላታል حرام ይሆንባታል እንትኑ እናቷ ማለት ነው ምክንያቱም ባለቤቱ ባለቤቷ ነውና አባትሽ እናትሽ እዚህ እንድመጡ አልፈቅድም ካለ አለቀ خلاص አለቀ ነገሩ ተዘጋ እንዴት ስለት الرحም ይቆርጣል ብትል ይሄ ሌላ ፋይል ነው ይሄ ሌላ ፋይል አለው በእውነት ከሆነ የከለከላቸው ወንጀል የለው ዝም ብሎ በቀን በቀል ከሆነ ግን ወንጀል አለው ግን ወደ ሚስቷ ግን ተመልሰን አባቷ እናቷ እዚህ ቤት እንዲገቡ ክልክል ነው ከተባለ خلاص ክልክል ነው ተግባባን እህቴ እንግዲህ ጥያቄሽ ምን እንደሆነ እንደዚህ ይመስለኛል እኔ ዘመዶችሽና አባቶችሽ ወንድሞችሽ በትዳርሽ ጣልቃ ለመግባት የሚመክሩ ከሆኑ እዚህ ላይ حق ያላቸው حقو ከባልሽ ነው ኦኬ ይሄን ካልኩ ይበቃኛል መሰለኝ ማይክ ፍሪ